يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم. يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم. إن الذين ينادونك من وراء الحجرات أكثرهم لا يعقلون. ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم. يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. السلام عليكم. الله يجمر الله، الله يكثر أمثالك. انقدي ما توسويش زم مالو نينجا اسلام قرآن ما يقرا يقرمني الحقيقة. حتى نقرم بيالي عند سو تفسير الكلم مالت من ما دلم تجويد على الكلم مالت من ما دلم بس لما الناس 3-4 ما تقويتو قن يسك أنيا والله ادميو 4 عامت 3-5 عامت نو بس لما الناس بأمريكا أوروبا بكندا كوج بلو سنت انسايكلوبيديا ام ببرال سنت ماجازين ام ببرال سنت غازيتا ام ببرال بيقنو سنت شانل طرم مطفوم شانل التلفزيون ساينو ميولو ميادرو لا حول ولا قوه الا بالله. يا الله كلام مقرات يما يتشل وي لمقرات يما يفلق سوقن ني ينسو استماري مهونين በጣም አፍራለሁ በጣም ያሳዝነኛል። ቁርአን ለማይቀራ ተፍሲር ማስተማሩ والله العظيم አሁንኮ ምንም ምክንያት እኮ የላችሁም ወንድሞች። ቁርአን ፈስር አልተባልክም፣ ቁርአን በተጅዊድ ቅራ አልተባልክም፣ قرآن يعني تنتنه قلت اللي منا من التبهلكم قرآن اندالي قرأوا مالت ادميه مستقامت هذلم السرعمت مالللم هون قدي اتاكرف يميلو نقر لما تانو هذلم اتاكرف اتقوات على التبينو عمالات شكوانو هنا قر باكات شو ملتينو اهون اني من لبل اني من لترقمه وستي اهون استيمان نوي نقرين من لبل اهون قرآن يعني اندزي بقى طيب القران مالت مرسى ادلم انت باوروبا سنت هونوال بامريكا سنت هونوال السرامت هيا من ترغاله مندنوم ترغوت سرالله تبلالله تطالله تزنطالله تفنطزالله يعني سنت جازيت أثناء بارل سنت ستيشن تارل سنت إيه يوتيوب ست كاف ست زجات ولا له سنت زفن بج بنتنوار له سنت قط أم بج قلات أهل بلب سنت قلات سنت قلات سنت تاريخ سنت مولتوال قرآن جني الله قرآن بسم الله الرحمن الرحيم يا أيها الناس يا أيها الذين آمنوا لا تقدموا بين إنكم في دولة شو قرانهم يا الكوت في دولة شو ندالو قرات شو طيب ما كانوا متكرروا إني نجره ونثنو ما كانوا متكرروا أصلي عند أمت ولا ثأمت أم استأمت نجمر إنيا بأم استأمت هاتش نجمر هذا القرآن إشي إن أنت يعني الجمر أشوم ودا أوروبا ودا أمريكا مت أشوم كزاس يا الله كلام وباك أشوم قرون قرون إني عندك قرون فلقال له يالي جرو جرو ألست أنا وما دلنا خلاص يقربني أنا ثينو مكناته بهندي إني ندم الدنك وات الدنك ومن نانتي يهن آية فسرو بالتبالو من للتبالو نو أخي نور حسين الله نور حسن أخي نور حسن الله يسمعنا ويسقنا القبم أستاذ نور حسن قنا القبم كنيجا هونو اندي على كس فلقنا برمياسلة كنيجا ميالك سو كرو يات أوت والله استسنت درسات شو هون متواصل رزت إن سويش على كل حال إنا لله وإنا إليه راجعون ولا حول ولا قوة إلا بالله أوكي أستاذ نور حسين كني هنا عندك تعلق سكونه والله والله بأوروبا سنتي تبيان له بأمريكا بكندا بأستراليا سنتي تبيان له إدمياته سنتنو كسلاس هبلاين وعدلم طيب بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ما اللي كراونه عن إسلام كالكراو عند مسلم كالكراو ما إنه مكراو طيب النزي سوتش أخي أستاذي أستاذ نور حسين እነዚህ ሰዎች አሁን ከኛ ጋር ያሉ ከኛ በፓልቶክ የማይገቡ የሚገቡ በሙሉ እንደዚህ እና የት ነው የሚያጠፉት ግዚያቸው ይሰራሉ ስሩ ይበላሉ ብሉ ሁላችን እንሰራለን እንበላለን እንኖራለን እናገባለን ሁሉ ነገር እናደርጋለን ላኪን ግዚያ ነው የታጣ ቁርአን ፊደል ፊደል አጋጫ እንትን አርገህ መቅራቱ بسم الله الرحمن الرحيم إذا وقعت الواقعة ليس لوقعتها كاذبة بلا مكرات قزي الله تشو ما تشنون قده جنة ميقبو بمن دنو ميقبو أخي أستاذ نور حسين ما أدر كتساسات كتساسته بلن لكن إني أنتينو كالبوست يتفندى انتنو من ناقرونا كنين اندي التالك سنو مفلقه ما يكفري لانته كيف تترات إذا البحار فجرات إذا القبور بعثرات علمت نفس ما قدمت وآخرت يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون يزهينا تعكرارهم قدي والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود عند الزهينا تعكرارهم قدي نبثن قدي صلاة السجد بزي هنا لما جبي بسم الله الرحمن الرحيم والفجر وليال عشر والشفع والوتر والليل إذا يسري هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد يزهينا تحكرار نوعدك نبت أستاذ النادي بزي هكرار طوراي متام تجويلك الرسويت في النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون هلتني آية زاري كسونا من جمرو سورة الحجرات لكن لا استوساتشو سلترساهن هلتور سلالفو باندنيا آية نجمر تنش نكان نار قوستي يقول سبحانه وتعالى عندنيا آية سورة الحجرات يا أيها الذين آمنوا الحمد لله يولا شو من يتراشنو يا أيها الناس العالم إن أنت سوش العالم يا أن أنت ودا جوشي بني أمناتشو إنا ودا جوشن الله أكبر يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم بلو جمر وعدلم يعني من مالتنا يا أيها الذين آمنوا لا تقدموا بين يدي الله ورسوله الله إن رسول يهن يهن أدرقوا بلو يهن يفلقوا الله كتب عليه إجه أتأمره إقره أتأمره ملاسه التفرقه السم بتشار قال له مالتنا لا تقدموا بين يدي الله يعني بين يدي قول الله وقول الرسول صلى الله عليه وسلم للا أتسقبوا للا مرجع عندي نغاتش عايز فلقم ما أنه ميلو الله إن أنت مننا شو باريا وش يا الله باريا وشنا يعني إذا هممت أن تفعل أي شيء عند سو عبادة لا درق بلو بصلاتنا وبصيامنا وبصومنا وبمن عبادة لا درق بلو كتنسى مجمّر يا اعرضه على القرآن والسنة يه عبادة يمتلو يالو يه مجمّر يا بقرآن يالنو بسنة يالنو علماء وشياس أدك وثنو بنبياتشن قزي نبر نبياتشن يالو ثنو ويس زنبي كاكيسينو بله تأيك اشي طيب إن وافقها القرآن والسنة افعل واستمر يمتادر قو عبادة قرآن كدقفو سنهم كدقفو كتلبت الله أجر لسدهنو هذا معنى لا تقدموا لا تقدموا مالت إيهنو إشي بين يدي الله قول الله وقول النبي صلى الله عليه وسلم كسو بفيت كسو قراك أني من ما تارقو السو بتشالو أدرقو من يقول النبي صلى الله عليه وسلم من عمل عملا ليس عليه أمرنا فهو رد إن يالالنا إن يالدنققنا السنة بقرآن يللي بسنة يللي نقر كادر رقع النسو زنبلو يموتنا كموت بحالة الله زندك قومي كذب حالة إنهن سره سيل الله سبحانه وتعالى فيتو لاينا ميتلو علو فهو رد من ماتنا فهو رد الله يكبلو بفيته لاينا ميتلبه يهن يسره مكنياتهم ككيسه يوتانو ويمشي خلانا عليه شخ علانا ليه ملو نقرنو أسألكم سؤال واندموج عند بطيئك التأيك أتشونا يهن أقر للترد لا تقدموا بين يدي الله ورسوله يميلون أقر للترد إني بطيئك أملك لا سرد أتشونا تملكتون قليل من نمسو يبيتو نقوسنو يهن تقبل الله شو واندموج شيخ نور حسن بيتو وست السنة مستو بيتشاناتشو يبيتو نقوس يبيتو أزاج يبيتو فلاج قراج يبيتو نمله كقبوك وطالي لان قررو يبيتو نقوس ناماريمان نوان دموج بالا بيتو نو يهن نبياتش نمالو بحديث ندزي إشي أنا ملك في بيتي ببيتي إني نقوس نين أمير نين مري نين رئيس نين فإذا قلت لواحد لاندو من الكوت إذا أردت أن تأتي إلى بيتي ودى بيتي لمن تأتك فلك الواله شروط اللين الواله نقدي إني يا أبو أنس بيت لكم يسد النتنو يا لبيتي ما زازا يتشالم قن ببيتي إني مستينا لجوشي اللوث نقر من الكوت شروط اللين ودى بيتي لمن تأتك فلك من دنو شروط اللين عندنيا لا تصطحب كلبا والشاي زهند اعتمد يعني انه والشا مقبات الفلق منا والشا بيجو ايزون دايمتا عند هلا التانية فلان لا يأتي معك قليه تبالو كانت تقا ان دايمتا شقرن عند فطر بيتشهنا لنا زيارة درك هلا ما تأتيني بعد الحادية عشر ليلا كاسر عند بوهلا ليليت 11 o'clock كذا بحال عندك تمتع الكفت اللهم اتنيا له اراتنيا وشرط لا تتكلم في بيتي عن السياسة ولا استغابة الناس في بيتي كمتع كممتع بفيت موقع اللبه ስለ ፖለቲካ እንዳንናገር ስለ ሰው ሀሜታ እንዳንናገር አምስተኛ شرط اقرا الباب ثلاث مرات ستمتا قفترها تقبع ببيتي الفقدم صوست قزي برون متانا ككفتن الليه قنجو زم كالن ويمدمو تملس كالن دمو تملس الليه دي هنا قرما الكررم دي الچاكن كميلن يال لا قال سبحانه وتعالى فإن قيل لكم ارجعوا فارجعوا تملس كاله بالبيتو تملس طيب زم كالك الكفته تملس مالتنو ويم يلوم ويم دمو تملس مالتنو سدستنياو شرط اذا اردت بنتي لتخطبها لابنك يمتمت ابت مكنيات يني ليج يني سيت ليج عليك عندي اسوان لو ليجه لتدرو بله لتطيقن كمتا فلياتي ابنك معك يانت ليج كانت منطات اللبت الوالو سبتنياو شرط اذا اردتك ان تدخل في خصيمك فلن نعم قالي كانت قاية تتقلى وسو بهولتاتشو مهاكل قبيتشي لاستارقاتشو كفلك لزيه كوني متمت او دبيتي يتتقلاتشو نقر يقنزب نقر نو بزو اسچقرونال بزو قزيه بمهاكل قبتن دا امراج ماستارق بزو ترنال قن من افتيهي اللوم يوسد كبت قنزب ست او سلزي ودبيتي متمت اكوني قنزبوني زهنا الوالله سمنتن ياو شرط تبي تجيب زوجتي زوجتك مستك انت قال ما مطات تفلقات الله او تحجب عند التمت الوالله هذه ثمانية شروط ان كان الله شو اندموش او النزي سمنت شرطوش من دنو مياس كفو نقر الله نقر انجسي انت بتهون ببيته النزي سمنت شرطوش بتل ياس كفال نو يمياس كفا نغير يلا ميستو كامتا حجاب ارغا تمتا وشا الفلقم اني متو ودو بولتيكا من نغرنا سو مامات الفلقم هي نغر كهولتنيا كاسران بحالا ممتات يلبت مني اتنيا له صلاة الله سلم سقد اتنيا له طيب كان دي سوية تتعلا لما استارك كتفلق دمو يمي هون نغر يزو يمتا يهون هلو شرط ادرقا له انبي كالي ወደ ቤቴ አስገባዋለሁ መብት አለኝ ለከለከለው መብት ምሉ በሙሉ መብት አለኝ አትገባም አትምጣ ብዬ ከለከለዋለሁ በሙሉ ሸርጦች በተግባር ካዋለ مرحبا بك ብዬ አስገብቼ ሻሂ ኬክ እራት ሁሉ አስቀርቤ ጫውታለሁ ስቃለሁ በጣም እቅፍ አርገ ነው መቀበለው ይሄን ተግባባን ወንድሞች እስካሁን ድረስ ايش يهن كغباچو طيب من مالك الجنه يا جنه بالبيت من نو استي هولاچوم طربربربر ارغوت الله الله الله الله الله بلاچو اسكو انت تصافو يا جنه بالبيت جناني خلق يا جناني فطر ود جنه مياسغبا مولو بمولو انتن يالو من نو الله اني يا بيتي بالبيت هوني 8 شرطوچ ادركو الله دمو يجنى بالبيت كونه دمو انت دمو ود جنى لمغبات كفلك شرطوش علوت شرطوش اموالا يني شرطوش اموالته نو ود بيته يمتا جنى لمغبات كفلك دمو اسو يفلغون ارق اذا لبي طلبات ربك والا فامك هاويه القارعه دلو الله سبحانه وتعالى واما من خفت موازينه فهو في عيشه راضيه واما من ثقلت موازينه واما من خفت موازينه فامه هاويه يعني نار وما ادراك ما هي نار حاميه النار جهنم هنالك جنه القبا ثلاثه يلم بوتا جنه القبا جهنم يغبال جهنم يالقبا جنه يغبال طيب اذا ሽሩጦቹ አሟላ ጀነት እንድትገባ اسمعوا معي ወንድሞች አባታችን አደም እናታችን ሐዋ አንድ ወንጀል አደረጉና አላህ Subhanahu Wa Ta'ala ከጀነት አስወጣቸው አባረራቸው ላኪን ሽርጦች ሰጠ እነዚህ ሽርጦች ካደረጋችሁ ተመልሳችሁ የኔ ጀነት ትገባላችሁ አላችሁ قال سبحانه وتعالى قال اهبطا وردوا وطوا كجنة اهبطا منها جميعا بعضكم لبعض عدو زا يتقداد دلاتشو يتقراتشو بلو نرو بالدنيا فإما يأتينكم مني هدى كني متقلاتشو ملئكتنا شرطوشي زوي متا كني شرطوشي زوي متا ملئكتنا السن بدن بارغاتشو كتقبلاتشو فمن اتبع هدايا فلا يضل ولا يشقى بطرون مكبلو شقاء مبالو مدفو يترقمو اركس نرو اي نورم. طيب ومن اعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى بالدنيا مدفو نرو اي نورال جنزب بنوروم هابت بنوروم يلب أفويتا إلى اللون قر إنورال يوم القيامة دمو أور هنا أينو أور هنا أور هنا علماء شمنالو أينو أور لهون الشلال ويس لب أور لهون الشلال ويم هلتم هلتم لكن لتسور سو هنا يكربال. قال ربي لما حشرتني أعمى عندي إني كو بعد الدنيا كو أيني ياي نبركو لما حشرتني أعمى وقد كنت بصيرة ورو أين نبرين لما نقور أدرقه زي يوم القيامة متهن. قال كذلك أتتك آياتنا فنسيتها وكذلك اليوم تنسى بعد الدنيا رسهن إني دم أهن رسهن وأنا قم نقروا يزي آية هنا كرهوت وأنا ومن أكتو من دنو الله شرطوش أورده شرطوش أموال لجنة قبل شرطوش مبيع لجهنبي قبل بس لكن ده بيتي أهن يتكس كواتشو. طيب إذن لا تقدموا بين يدي الله ورسوله كالله انك نبيو هقنا دنبات توتو قتلوا من على الله سبحانه وتعالى يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. واندموش سورة الحجرات سورة الأخلاق بلو بزوع لما وشميتك سوات يا ديسيبلين يا أخلاقنا يتروت أباي يترو قبر أنتن سورانش بلو نو يتكسوات والله كما جمره جمره كالله قا أدب كنبياتشون أدب كسواتشو أدب حتى كإنسس أدب عندما يسفلق سورة الحجرات بدم باركة قلت سألش مالتنو. إذن قال سبحانه وتعالى يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي نبياتشن صلى الله عليه وسلم يتناقروا نبياتشن صلى الله عليه وسلم دموا من العلماء جميع العلماء هذه الآية تحترم والنبي صلى الله عليه وسلم حي وتحترم والنبي صلى الله عليه وسلم ميت به وتاتشو يهجن آية تسرالك كموت بحالام تسرالك. اني ባለፈው ሳምንት መሰለኝ ተቀስኩት ምገርማቹ ነገር በጣም ምገርመው ትላልቆቹ ሁለት ሰሃባ ከነሱ በላይ የሌለው አቡበክርና ዑመር የተጣሉበት ሱራ ነች እቺ አያ ነች በሰበባቸው ነው ይሄ ወረደ። አንድ ቀን سيدنا አቡበክርና سيدنا ዑመር አብረው ቁጭ ብሎ ነበር ነቢያችንም ነበሩ ሰሃባዎቹም ነበሩ كذبوا هلا هلت يقتر سوش متو عندو بدن متا بني تميم مبالو وكان فيهم الأقرع ابن حابس والقعقع هلتم قبيلة عند قبيلانا شو كذبوا هلا أبو بكر منا ليس سيدنا أبو بكر الصديق يا رسول الله أمر القعقع إلى القعقع مبالو سو السو أمير أدر قلات شو والي عمر منا لي لا يا رسول الله القعقع سيهون يعني إيه أون يتقسكوت صحابي الأقرع ابن حابس يتبالو السوء أميراد ريق أبو بكر منالو ما أردت يا عمر إلا مخالفتي إني الكتل لكزي أنت أرتهي دار له. فقال عمر لا أنا ما أردت مخالفتك إني أنتن لما تسأر تنادل لهم قلني أمي مسلن الأقرع ابن حابس نو أبو بكر دوم منالي لا أمي مسلن إقلينو بلو تنشوه بلو سلتناقرو الله سبحانه وتعالى لأدباتشو سلمي فلق يا أيها الذين آمنوا لا ترفعوا أصواتكم دمساتشو نزي أرغاتشو نبياتشن يالو نبياتشن يتناقرون نانت دمساتشو كف كف ترغال لاتشو يا أيها الذين آمنوا لا ترفعوا أصواتكم دمسهن زك أرغو نبياتشن يالو كساتشو دمس بلاي ترغال له لا ترفعوا أصواتكم فوق صوت النبي ولا تجهروا شوه بلاتشو هتناقروا ولا تجهروا له بالقول كجهر بعضكم لبعض ارسب ارساتشو ستونو يمتن ناقرو تيجاج اتانقر لنبياتشن مسماتي اللبتم هنقر كنبياتشن يعني راساتشون قوم بسارقاتشو كاس بلاتشو من ناقر نونجي نبيا شوف يا جماعة نبياتشن دزي هلالو الله كعرش هونو يهن نقر يتناقرنو يا نبياتشن كبر يا نبياتشن تلك النت اسكزيه درسنو واندموش سلزي ولا تجهروا أهب لها التناقر له لمن للرسول صلى الله عليه وسلم بالقول بقال كنبياتشن بلاي من ناقر إلا باتشوم كجهر بعضكم لبعض إرسب رساتشو ستكامتو نبياتشن إلا اللبات بوتا إن أنت أهب لها تشو تناقر الله تشو لك ندزا بنبياتشن زند ندزي يهما بتقام يسكوت أن يالا الله سبحانه وتعالى أن تحبط أعمالكم እንደዚህ ከከተላችሁ የሰራችሁን ጥሩስ ነገር ይፈርሳል አጅራ ቢስ ይሆናል አለ አጅር ትወጣላችሁ ወአንቱም ላ ተሽዑሩን ሳይታወቃችሁ ሰላሰ ግጄ ሰላት አለ ነብይ አርግ ያለው ምን አድርግ ያለው ይያላችሁ ነብያችን አዛ ካደረጋችሁ ጮህ ብላችሁ ከተናገራችሁ ሳይታወቃችሁ without any feeling ሳይታወቃችሁ አጅራችሁ ከንቱ ሊሄድ ነው إلال. الآية تشير يا إخوة أن نتأدب مع القرآن وأحاديث النبي صلى الله عليه وسلم وأنه قم نقر يزيح آية الله ملو كقرآننا قرآن الله نقرنا كحديث يا نبي عشان نقرنا كنزيه لت أدب ربو إلال طيب نبي عشان بهي وتاتشو بنبرو بتكزيه ينو آية ويوردو كموت بحالام جميع العلماء يتفقون يا نبياتشن حديثيتك أرى ألم الناقر ويم للا وريم أمتعت ويم ودي للا انتن زور بله انتن مارق أي فك أدمون دموج وبالنسبة لرفع صوتك أمام القرآن قرآن ما راسو تناقر على الله سبحانه وتعالى قرآنيتك أرى ويم زمتلا له ويم تزقوا الله قرآن يهنو فيك هوي حكم يهنو يقول الله سبحانه وتعالى من على بقرآن وإذا قرئ القرآن مرفوع على المجهول وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون كالله رحمات فلقال لاتشو أو انقري قرآن سكرة تبلاتشو سموت هتناقروا قال العلماء إذا قرئ القرآن مباشرة عند سوء في تهون القرآن كأرى تمام زنبله سماو ويم تنستهيد أو في مسجل ويم تبريكورد القرآن سيك أرى ويم زنبله سماو ويم تبريكورد زقاو أو في الإذاعة ويم بتعبيا ويم في التلفزيون يهن نقر قرآنية كأرى ويم زنبله مسمات ويم زكته مهيد نوالو أما زنبلو قرآن يكرر أنت وري ما بزاتنا من ناقر مجعوه مساك بتقام لقرآن نكأتنواله وليس المطلوب الاستماع فقط بل قرآن يميلو قرآن سيكرر سموت هذا اللي ميالو لا سموت بتشابهون كوانك ألا النبر وأنصتوا شو الفرق استمعوا وأنصتوا نوالو وإذا قرئ القرآن فاستمعوا له وأنصتوا مسمات مالت بجروه مسمات نو لمثال عند سومته وبيل اننا اهيا بننور ولتاچن نسمعوالن دمصو نسمعوالن اهيا دمص يسمع لا يسمع وندموت ايت دمص تسمعلش او انبسا دمص يسمعل ሁላችን دمص نسمعالن ترغوم يمياقو گن يسو لج بቻ نو انيا نن انسيتو مالت اسو نو اسمعو مالت بجروه سماو وانسيتو طبق بله من دنو ميلو بله مسمات أنصيت بلال عجيبة يهم تأزاز اللي أو ويمزقاو ويمسماونا لترداو مكر اللي قباه مكر يأتنا يأتنا يأت والله أو نستاذ نور حسين سيلو يقعيون ونقدي لا حول ولا قوة إلا بالله. يقول العلماء إذا قرئ القرآن مباشرة أو في مسجل أو في إذاعة أو في التلفزيون يعني سماو ويمزقاو، وليس المطلوب الاستماع فقط بل الإنصات حسب الآية. آية ومتلو بجره سماو بجنك الله استنتنو ويمدو مؤسف بتنبزيه. إذن لا ترفعوا أصواتكم فوق صوت النبي، هذا في حياة النبي صلى الله عليه وسلم، والعلماء يقولون حتى بعد مماته، لأن كلامه بين أيدينا يقرأ. يا نبي أشن نقدر إسكك يا ماك أن حديثه شو هل جزيل نسمه شونه سلزيه كما علمنا وندمش تروم السالي هل جزيل مسات أو تروم السالي عليه. الإمام مالك بن أنس عندك أردت مذهب يهونو سيدنا مالك بن أنس بمدينة ميستمرو ينبر تلقو يا مالكي مذهب يازو تلق إمام وزوج زينا نقر كواتشو حديث لما استمر كفر لقو تماري واتشو ودى بيتاتشو كمتو حديث لما استمر عند كفر اللي إزا تماري واتشو يمول اللو إمام مالك ودى وستيقب اللو قلاتشو يتاتب اللو نج لبس يتمرت لبس يلبس اللو شتو بدم بيه مسألة شتو يكبرلو عما يدرقالو نج عما يدرقو بقى انتن تيماتشو هستكاكلالو يعني شتاتشو بتقام مسك يميهون شتا يشتتوناتشو كتا مشرا يمسلو يمتقنا ومبر كجيلالو اشي. قال النبي صلى الله عليه وسلم بلو كجمرو زنب زنب سيهدي السما نبر زنب ندزي بقى سيهد دمسو يسمال هل سو راسو ندفتو يسمال عند دمسات سمام كسمه سيدنا مالك ودا نبر نميك ايرو ياسوتو هال لمن مكنياتم يا نبي عشن حديث يتنببه من ناقر ما قارت عشاة مادرق لا لمن يا إمام مالك يقول سبحانه وتعالى يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. سلزي حتى نقري عشان نبر علمية يستو حديث يفسروا سيدنا مالك أنديت من دنو قنتنا متلوات انقربت لا تعلم بتقرنيا من دنو انقربت واندموش بتقرنيا بأمرنيا قنتنا استنقروا انقربيت يتشري متدن اباب قنت ايوه قنت قنت متانو هلت تقزي ندفاتشو ندفاتشاتشو نا يهنش ناتشو عبت ايه لكن حديثو لما قوارت سلال فلقو لاب بلاب هونو بهلت تنياقزي قن هلتشارو منا فينت هونو ودقو لمن دنو يا امام لمن دنو يهن قنت ستندفات الناقر من دي كرهت أن أقاطع كلام النبي صلى الله عليه وسلم والله يعني عندك أن هنا سنقر إمباي قفتر وطعونتينه كرهت أن أقاطع كلام النبي صلى الله عليه وسلم يا نبي أتشين قرر لك وارد ألفلكم إنا تندف بي بك كذا ألتشالهم كتا ودكم عارتنه سلزي نبي أتشين بموتهم حديثات شو يتنببنو إني حادث يتنبب النسك على النشاوات على ودل إلى الناس بالن أندو يفتال أندو يقبال أندو بنقد ألم الزاورة حادث يتنبب. يقول سبحانه وتعالى ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. كلمة أن تحبط أعمالكم مالت يعني أن تخرب الأعمال الصالحة التي عملتموها تروس راسر الشبله ستابك لك سيتوقه كنبياتشن أدب يلهم كالله أدب يلهم كقرآن أدب يلهم سيتوقه يا دركو ترسرا أجرو يتبلاشي هدال الله نؤمنون دزي سبحانه وتعالى. إذن أي توقير من الله على رسوله تملكته الله اندت دميا كبراتشو ነቢያችን ሰለላሁ ዐለይሂ ወሰለም እኛ ባነከብራቸው የአርሽ ዝፋን የያዘ ጌታ ሰማይና መሬት የፈጠረ ጌታ ያከብራቸዋል። فإذا كان الله يغار على رسوله الله قنات አለው ነቢያችን ሲነስተ ነቢያችን ሲዋረዱ ወይም ለነቢያችን ክብር ሲ ክብር ሳንሰጣቸው ከቀረን አላህ ቅናት አለው ይቆጣል። فكيف بنا እኛ መቆጣት አለብን አላህ እንኳን የተቆጣ የነቢያችን ክብር ሲነካ እኛ በበለጠ መሆን ነበርበት። اذا يا اخوة فلنحترم ولنوقر النبي صلى الله عليه وسلم حيا وميتا اذا سمعنا تقرأ حديثه لا نقاطعها ولنسمعها ولنفهمها ونتبعها بقدر الإمكان بتجعل متن ينبياتشن حديث مسمات اللبن ما استنتن النام الردات نترالن بس مسراتهم كشالن نترالن أوكي لما دنو يهولو كالزهن دنوطا أن تحبط أعمالكم سراتشن كنتون دهد يهن نقر مارك اللبن لالن يا أخوة ينبغي للعبد أن يعرف المحبطات يعني تروس راي سرها تشونا قروش يميا فرسونا قروش ماوك يتلكم نقرنو طبعا علماء وشياك قالوا ودع علمي الهيدا سوق قن أهون كوان يهين كوان سايهون لإلا في قريش كرا ستلو يماي كرا سو يعني انديت تروس راي سرها يميا فرسبت نقر انديت ياكال يما علماء وشياكالو منالو ينبغي للعبد أن يعرف المحبطات للعمل ولا ينبغي الجري في أعمال الصالحة زنبنا تروس را مسرات بالشامروت يلبتهم يما سنف دنقرو نقادينو تروس را يسرى ليلي تسقدال كنيس عمال صدقاء صدقال قن بس تجربة هونو يهن يميا فرسبت نقر يماك كهوني من ترقو مالو وندموش እኔ ገነባለሁ ቤት ገነባለሁ በስተጀርባ የሚያፈርስ ካለ ሶዋት ያ ምንድነው ጥቅሙ? ለዛሊክ እስቲ አንዳንድ ልጠቅስላችሁ አንድ ሁለት ሶስት ነገሮች ብቻ ልጥቀስ ብዙ ናቸው ግን ጊዜ እንዳላጠፋ ሁለት ወይም ሶስት ነገሮች ለፍንጭ ለንትኑ ለመምሪያ ስትል የሰራው ጥሩ ስራ የሚያፈርስብህ ነገሮች አንደኛው الشرك ከሱ በላይ የለም ሰው የው ይሰግዳል በግንባሩ ጥቁር ወጣበት ከሰላት ብዛት ሰኞና ሐሙስ ይጾማል በየወሩ 3 ቀን ይጾማል ሐጅ ይሄዳል በየአመቱ ዑምራ በየ 3 ወር ይሄዳል አባቱና እናቱ ያከብራል ቤተሰቡ በሙሉ ይሰግዳሉ ሒጃብ ያደርጋሉ ሚያ ሚያ ናቸው በሙሉ لكن السو سيتوقعو يادرقو هلو ندمي فرس آياكم عندان دي الشركيات يادرقان هلو كزي متقسات ندم السالي إمام هونو يسجدنا ودى بيت متو كتاب قنطلو ويم كتاب كفتو سل لنقي ويم لأند آمت يمي هوني ناقرال نيه ناقر بأيني سلاييهو تكونا وندموش جمع ሁለት አመት ቆይቻለሁ በጅማ አንድ ሼክ ነበሩ ኢማም መስጂድ ናቸው ቁርአናቸው በጣም ያመረቀናል ስታያቸው አለባበሳቸው ሰሃቢ ነው የሚመስሉ ግን ከመስጂድ ወጥተው بعد العصر ቤት ይሄዱና ወራፋ ነው እዛ ብዙ ሴቶች ወንዶች ይመጣሉ አንድ ኪታብ አላቸው እሱን ይከፍታሉ እንግዲህ ኪታቡ ስለምንም አይናገርም ግን አለ አይደለም ኮንፊውዝ ለማድረግ ነው ነስቲ ሎታል አንዷ አረባ ክሽኔ ሁለት ልጆች በጀርባሽ ያ የሆነው ሁለት ልጆች ትወልጃለሽ አንድ ሴት ልጅና አንድ ወንድ ልጅ እሺ መብሩክ እንግዲህ በቅርብ ጊዜ ልታረግዚ ነው ምን አሳወቀው ሰውየው ፋንዲያ ምን አሳወቀው አላህ የሚያቆ ነገር ያቃል እንዴ አንዱ ደሞ ይመጣና እንደዚህ ትናንትና እንደዚህ አይነት መልእክት እኮ መጣልኝ ቆጭ ብያ ያለሁ ትናንትና የጠየቀኝ ጥያቄ መልሶ አገኘሁ ምንድነው ላ አንተኮ ደብዳቤ ሊመጣልህ ነው ግን ደብዳቤው አትመልስለት ምክንያቱም እንደዚህ እንደዚህ ነው አንዱ ደግሞ ይመጣና ያ ሼክ ነዓም እንደዚህ እንደዚህ ሆኛለሁ ኪታብ ይገነጽልና ያኒ ይነግረዋል ገይቢያት ማለት ነው ይሄ ነገር ወንድሞች እሱ እንደ ስራ ነው የሚያስበው ላኪን ጠቅላላ የሚሰራው ነገር ያፈርስበታል ምክንያቱም علم الغيب አውቃለሁ የሚለው ሰው فهو كافر مشرك ሁለት الله እንደሚለው ነው ስለነገ الله የሚያውቀው ብቻ አውቃለሁ የሚል ሰው ስለዚህ ሳይታወቀው ስራ ይሄ አንደኛው شرك ነው ወንድሞች شيخ عبد القادر الجيلاني ብሎ شيخ نور حسين طلال الدين ብሎ በየአመቱ በሬ የሚያርድና በሳቸው የሚያመልክ ከዛ ከቱራብ የወሰደ ለበረካ ብሎ እንትን የሚያደርግ እዛ ቀብር ሄዶ ሼኽዬ ሼኽዬ ሼኽዬ ሚስቴ እኮ አስቸገረችን አልወለድኩም እያለች 20 አመት ሆኖናል ምን ነው ምን ነው ምን ነው ድረሱልኝ የሚል ሽርክ ነው የፈለገውን ስራ ቢሰራ هذا محبط للعمل የሰራሁን ጥሩ ስራ የሚያፈርስ አንድ ነው ሁለተኛ الرياء ይውልኝ ስሙልኝ ይሄ ደግሞ حالقة الوات كون نبياتشن هي الحالقة المتلاج نقر مالتنا ولا أقول تحلق العش الشعر لو نبياتشن نبياتشن هي نقر ببوزو نقر نياروت رياء إلاج عال قن تأقراد اللي من ملاج عو دينه إلاج عالانو يلو اللين سمو اللين سون دي لين عالم دي لين چرنون دي لين من نو قوبز دي لين منا من يالي يميد درقو نقر والله العظيم يا نبي يوش سراب التسرام مليك أرقونو يميات أفاوي رياء سوستنيا صلاة العصر متو نبي أتشن صلاة العصر يتو سو حبيط أعماله قالو عنده عالم يهن نقر سيتنتن يقر ما تشوال الله وفوق كل ذي علم عليم إلى الله عنده عالم بتأم ستقرمت كوينا ከዛ በላይ ዓለም ሲመጣ ደሞ ይህን ቁርአን ፍትፍት አርጎ ሲገልጸው ቁርአኑ እንደዚህ ማለት ትላለ እና ይህ ዓለም ይህን ቃል ይዞ ብዙ ይናገራል ምንድነች صلاه العصر ያወቀ ያየ ያሳለፈ حبط عمله አንዳንድ ብዙ ስራ ይበላሽበታል አሉ طيب ሌላ ነገር التألي على الله يا الله انسرا اجهس قبته من ناقر يهنا قر من مسلاچو ان هلت غوادنيا موش نبروا قالوا عنده بعباده يتوقع نو يصوم علي يسجدال ما شاء الله عباده كفتهنيا درجه درسوال عنده دمو بمعصيه يتوقع نو تملكتو وندموش هلت غوادنيا موش ويم هلت وندماموش ناتشو عنده أصرف على نفسي بالمعاصي معاصي أبزا بمعصي لا ينيالو عنده دمو بعبادة نيالو أون يا عبادة يمي أدرقو سو مكرو لليجو تاو بيها اللو معاصي يا أبزا هنو يا الله كنت أي وردب هنو شو بلا ينقروا كذا ولا يا دمو يعني شيطان سفر بات زبلو بمعصي يجأمر يهدال ببجر شاتكوت أن ودنيا ويمون دمو منالو قال والله لن يغفر الله لك يهن اينت يهن اينت ونجل ونجل ونجل ونجل والله الله يغفر له ماله فسمعه الله الله سماه وقال وحيا وردنا من الذي يتألى علي من الذي يتألى علي يعني انسرا وسدو اندزيه نو بلو فرد يميسط مانو بل فقد غفرت له واحبطت عملك له الله اكبر يهم عاصي يا بزاسو الله كتب لي التي تشلالكو عند كون كو تملسو توبه بلو بقى طرو مسلم ليون كو يشلال لمندنا انت وسنه وساري سته الله يغفر لهم يمتلو من ما بتسته هي هلا والله سبحانه وتعالى فقد احبطت عملك وغفرت لاخيك لو اندمه ወንጀሉ ሁሉ ገፍር ያለሁ የጀና ሰውነ ቢያለሁ አንተ ደሞ ለስንት አመት ያደረከው ዒባዳ ፍርስ ሆነዋል ቢያለሁ አለ لانه تدخل فيما يخص به الله سبحانه وتعالى على نفسه طيب إذن يا الله أنا يا نبيات نقر سنقر شوه مالت يا أنت استيات ما سقبات أنت دمسم كف مارك يتكلك لنو بل كذاك الطلو سوستنيا وآيا من على الله سبحانه وتعالى أهون سيأسفران يقويو يحبط عمالكم بلو تهديدنا أسفرين قرنو يتناقر وهون هذا لم كذاك الطلو قن بسراتا متى بلو كنبياتشن بلاي يوچو يتناقر سراو لفرسنو لكوت عبتنا إني يالكوت أهون دمو تملكتو عليه إن الذين يغضون أصواتهم عند رسول الله كنبياتشن قوتش بلو ويم يا نبياتشن حديث يتنببه تسأت بلو الزم بلو أفاتشون بكز قتار قو الزم يالو أولئك الذين امتحن الله قلوبهم للتقوى النزي بفتنا وعلفو فتنا كونو واندموش عند سو ينققر والفعلو ينققر سسالو ينقر شروطها اللو ينقر في اللاغوتها اللو لكن ينبيهاتش حديث يتنقرنو يتكرنو بلو الزم بلو راسون بقى راسون تجعنو زم يالي من علي الله سبحانه وتعالى لهم مغفرة وأجر عظيم لنبيهاتش يتدافري حبط أعماله لنبيهاتش كبر ست أو دمو ستو يساچون نغغر سينغغر صط بلو يسمعنا نبياچن بهوتاچو بنبروبتم صط بلو كسمع اولئك الذين امتحن الله قلوبهم الله بفتنا اودقاچونا فتناون الفو طيب من داچو مندنو غيتاي لهم مغفرة مندنو مغفرة وانجلاچو كله لتاطبنو كزاس واجر عظيم اجر عظيم مندنو غيتاي جنة زنباتشو تاتبو قطة جنة يقبار له إلال الشيوان دموش انقريه لزاري انقريه لزاري الله عفوي بلنا بقطعنا بنديتنا يسالفنو لكن إنس كهون درس بوبو تاونو يعلون ملو اسكزيه درس كالكو لما تأوسام تنكتل لن سلزيه كهون كزاري جمرو اندموش ملاسات جنسان ناس رزم يا نبياتشن حديث سنبب يا نبي الله قرآن سكرنا سفسر إن أنت لم تدرجو ثار اللهم أمية دهنانا شوي يصفر له بزير لوبي دهنانا نيكو الله يجمر ليش قرآن كوي تفسرنو حديث يتفسر كونو دهنانا شوي لجوجشن ديتنو تورونو اندي أو الله يبارك فيش جميعا يا جماعة جميعا السلام عليكم ورحمة وعليكم السلام ورحمة الله وبركاته كون دهنا متى يهن هل هل وريب لو بي يتسعفنو قرآن يتفسره لكن الله من إلال لا ترفعوا أصواتكم فوق صوت النبي وإذا قرئ القرآن فاستمعوا له وأنصتوا إيالي الله سيتوش أبزان يشكو سيتوش نمي متى أنقلي سيتوش وكاسكن أتبالو نجي እዚ ሎቢ የሚጽፉ አብዛኛው ሴቶች ናቸው ኡሚየ እንዴት ነሽ ሃንየ እንዴት ነሽ ወለላይ እንዴት ነሽ የሚሉ እነሱ ናቸውና ተውት ይሄ ነገር ወንድሞች እኔ ሼኹና ክብሩ አይደለም የምለው ሼኹ ራሱ ክብር ያስፈልገዋል ግን ተውስ የሼኹ ማክበር ቁርአኑና ሐዲሱ ሲነበብ ጸጥ ብላችሁ መስማት ብዙ አጅር አለው ካልሆነ ደግሞ ብዙ አጅር ርግፍ አርጎ ያጠፋል ይያልኩ የዛሬ تبرتاشن زي قاچو الله ان شاء الله كالاچو بلو يعني مايكوس داچو كالالاچو دمو يراساچو گداي نو السلام عليكم ورحمه الله وبركاته بس انتم بحيات اسكالو انيام بحيات اسكالن درس قران بنچرسو انكو اندگنا ሁለተኛ مدغم نفلگوالن اندو بقي ادل ይሄ አሁን ምንድነው አገራችን ታቀላችሁ ገበሬ እኔ ራሴ ገበሬ ነበርኩ እርሻ ሲታረስ ምንድነው መጀመሪያ ገበሬው ግምሻ ይባላል ይገምሳል ከዚያ ሁለተኛ ዙር ማለት ቅብቅብ ይባላል ሁለተኛ ያለሰልሰዋል ሶስተኛ ላይ ዙር ነው እርሻ እንትኑ ነው አዝመራውን ማሽላውን ወይም በቆሎውን ወይም ጤፉን የሚዘራው እና ቁርአን ደግሞ በአንድኛው በደንብ ገብቶናል ማለት አይቻልም። ቁርአን ኦሽን ነው፣ ባህር ነው፣ ጥልቅ ነው በጣም። በእኛ ደረጃ ቀርቶ ትላልቅ ዑለማዎች እንኳን አልጨረሱትም። እና ኢንሻአላህ የአሁኑ እንደ ግምሻ ነው፣ እንደ ገበሬ እንውሰደው እና አሁን እርሻ ግብርና እርሻ የግምሻ እየገመስን ነው። ሁለተኛ ዙር እንኳ ሀያት ሰጥቶን አንቱንም ሀያት ሰጥቶ ሞት ካልቀደመን ሁለተኛ ዙር እናለሰልሰዋለን፣ ሶስተኛ እንዘራለን ማለት ነው ኢንሻአላህ። እንግዲህ ሱረቱል ሁጅራት ወንድሞች እህቶች፣ ከረሱል አለይሂ ሰላቱ ወሰላም ከአላህ ንግግር እኛ ቀድመን ሀሳብ ሰጭ መሆን ተገቢ አይደለም። ረሱል አለይሂ ሰላቱ ወሰላም በሀያታቸው እያሉ ከነብዩ በፊት ቀድሞ አንድ የኔ እንዲህ አይነት ሀሳብ አለኝ እንዲህ አይነት ሀሳብ አለኝ ብሎ ሀሳብ ማቅረብ አይቻልም፣ አይፈቀድም። ግን በእኛ ዘመን ምንድን ነው? በእኛ ዘመን አሁን እንግዲህ እየተረዳ ነው እንድንሄድ ለማለት ነው ሁላችንም ኢንሻአላህ። ቃለ አላህ ቃለ ረሱል ከተባለ ሌላ ሀሳብ አታመጣ። አሁን የብዙ ወንድሞች ችግር ይሄ ነው። ቁርአኑ ይሄን ብሏል ያዳምጣል፣ ይሄ ይስማማኛን እቀበለዋለሁ፣ ይሄን አልቀበለውም። በአፉ ባይናገር ይሄም በተግባር የምናየው ይሄ ነው። ምክንያቱም ይቺ መሰራት ነገር ከቁርአን ጋር አትሄድም፣ ከሐዲስ ጋር አትሄድም። ረሱል አለይሂ ሰላቱ ወሰላም የለም በሐዲስ የለም፣ አይ ይሄን እንኳን አልቀበለውም ይላል። ምን ማለት ነው? ቁርአኑን እኮ ነው ይሄ አይስማማኝም ማለት ነው። የረሱል አለይሂ ሰላቱ ወሰላም ንግግር ይሄን አልቀበለውም ማለት ከማለት ምንም የተለየ ነገር አይደለም ወንድሞች፣ ሌላ ትርጉም አንስጠው ማለት ነው። ይሄ ነገር በጣም አደገኛ ነው። ቁርአን አንድ ነገር እንደውም በሱረቱል አህዛብ ላይ አይታችሁ እንደሆነ አንድ ሰው ሙእሚን የሆነ አንዲት ሙእሚን የሆነ ሴት አላሁ ተዓላ እና መልእክተኛው ይሄን ነው ካሉ አማራጭ ሊኖረን አይገባም፣ ምርጫ ሊኖረን አይቻልም። ጭራሽ በአላህና በመጨረሻው ቀን አመን እስካልን ድረስ እኛ የራሳችንን ምርጫ መውሰድ አንችልም። ደግሞ የአላህና የመልእክተኛው የሚሰጡን ምርጫ ለእኛ ለዱንያም ለአኼራም የሚጠቅመን ነገር ነው። ዱንያም ደስተኛ አድርጎ ያኖረናል፣ አኼራም ጀነት የሚያስገባን የእነሱን ምክር የእነሱን ትምህርት ይዘን ስንሄድ ብቻ ነው። እና ሳናውቀው ይሄ ቁርአን ይሄን ትች ነገር አይስማማም፣ ተዋት፣ ይሄ የምሰራው ነገር ነብዩ አላዘዙትም፣ ይሄ የምሰራው ነገር ከቁርአን የለም ሲባል ይሄን አልቀበለውም አልስማማበትም ማለት ምን ማለት ነው? እስቲ እንደው ወላሂ ቁጭ ብላችሁ ብቻችሁን እሰቡት። በዚህ አይነት የምትሄዱ ወንድሞች እስቲ እሰቡት፣ ወላሂ ሞት ሳይቀድማችሁ እሰቡት እስቲ። ይቺ የምትሰራት ነገር ከቁርአን ጋር ይጋጫል፣ ነብዩ አላዘዙትም አላስተማሩትም፣ በአላሁ ተዓላ በቁርአን የለም፣ ተው ይቅርብህ ወንድሜ፣ ተው ይቅርብሽ እህቴ ሲባል አይ ይሄ እንኳን እስምና አባቶቻችን ነው የሰሩት አልነበረ የምትለው ነገር እነ አቡ ጃህልም ብለዋታል፣ እነ ዓድ እነ ሰሙድ ብለዋል። እና ወጀድና አባን አባቶቻችን እስቲ ረሱል አለይሂ ሰላቱ ወሰላም እንግዲህ መልእክተኛ ሆኖ ከመላካቸው በፊት አሚን ነበር ስማቸው። በቀደም ኡስታዝ አስተምረውናል። ስማቸው ምን ነበር? ለአርባ ዓመት አሚን ነበር፣ ታማኙ ነበር ስማቸው። ገና የሀያ ሶስት እጅ እያሉ የሀያ አምስት እድሜ እያሉ ከትላልቅ ሹራ ውስጥ ያስገባቸው ነበር፣ ከሽምግልና ውስጥ ያሳትፋቸው ነበር። በኋላ ግን ጣዖት ማምለክ ልክ አይደለም፣ እናንተ ሰዎች ናችሁ፣ የተከበራችሁ ናችሁ፣ እንጨት አታምልኩ ሲሉ እንዴ ምን ነካሃሉ? ኢና ወጀድና አብአና አላ ኡማ ወኢና አላ አታሪህም ለሙቅተዱን አሉ። እስቲ በኋላ ግን እንትኑ አላህ ሂዳያውን ሞት ያልቀደማቸው እንድና አቡ ጃህል እንድና አቡ ለሀብ ሞት ያልቀደማቸው እነዚያ ሲከራከሩ የነበር ከረሱል አለይሂ ሰላቱ ወሰላም ጋር ባለፈው ረሱል እንትና ኡስታዝ አስተምረውናል። የኸዲጃ ወንድም ያጎቷ ልጅ ማለት ነው የእሱን ታሪክ ካዕባ ውስጥ ለመጀመሪያ ጊዜ የተወለደ ብሎ ያስተማርን እሱ ለሀያ አመት የረሱል አለይሂ ሰላቱ የተዋጋ እነ ዒክሪማን ተምረናል ባለፈው። እንግዲህ እንዲያው በሌላ ሲራ እንኳ ያላነበባችሁ ካላችሁ በኡስታዝ ብቻ የተማርነው ማለት ነው። እነ ሶፋን ቢን ኡመያ ተምረናል። እነዚህ ለሀያ አመት ነብዩን የተዋጉ ናቸው። ጣዖት ልክ ብለው ነው ጣዖት እኮ ማምለክ ልክ ነው ብለው ነው የተከራከሩት። ነብዩን የተዋጉት የረሱል አለይሂ ሰላቱ ባልደረቦች ቶርች አደረጉት። ግን በኋላ ወደ እስላም ከገቡ በኋላ ያ ረሱል አለይሂ ሲከራከሩበት የነበረው ነገር ምን ያህል ማይንዳቸው የት እንደሄደ ምን ነካን ብለው እኮ ነው እስከ ዛሬ 20 ዓመት ያሳለፍነውን ማካካስ አለብን ብለው እነ ዒክሪማ ሸሂድ ሆነው ለመሞት የቻሉት። እያለቀሱ አሁንም የኛ ወንድሞች እህቶች ወላሂ ተጸጸቱበት። እኔ ጥሩ ነኝ ሰው ለማለት አይደለም፣ ተው ግደላችሁም። ይህችና ወጀና አባአና የምትለው ነገር ስለና አባታ እናቶቻችን አናንሳ፣ ግደላችሁም። ለምሳሌ አሁን እንደው ብዙ ወንድሞች የሚከራከሩት ነገር ይሄ ነገር አባቶቻችን ለምሳሌ ቀብር ማረድ፣ ልደት ማክበር፣ እንደዚህ የተመሳሰሉ ሀድወር ሂዶ ማረድ፣ የተለያዩ ቀኖችን አፈር ሂዶ ብሎ ሽርክ የሚያስገቡ ነገሮች በአጠቃላይ ጥሩ መስሎ የሚከራከሩ አሉ። ግን አቂዳን በትክክል ካወቅክና ከተማርክ ምን ነክቶ የነበር ነው የምትለው። ወላሂ ገይብ ማውቁ አላሁ ተዓላ እኔ ብቻ ነኝ። ብዙ ወንድሞች እህቶች የተበከሉበት ደግሞ አንዱ እንደኔ እንደምሰማ ማለት ነው። ብዙ ወንድሞች የተበከሉባት ነገር ደግሞ ገይብ ያው እገሌ ሸህ ነው ወልይ ነው ያ ቃል የምትባለው ነገር ረሱል አለይሂ ሰላቱ ወሰላም ጋር ጅብሪል አለይሂ ሰላም ወመን አውሐይ ሰማ የመላእክቶች አለቃ የሆነው ጅብሪል ለረሱል አለይሂ ሰላቱ መተ ሰዓ ሲላቸው ያዕለመ ሚነ ሳኢል ኩነ አሉት። የዚችን ጉዳይ እንኳ አንተም እኔም ባለማወቅ በኩል እኩል ነን አሉት። ገይብ አላህ ነው። ብዙ ወንድሞች እኔ ብዙ አጋጥሞኛል ኡስታዝ፣ ተው እቺ ነገር ትክክልላም ከእስልምና ጋር ትጋጭባችኋለች፣ ዲናችሁን አፌክት አደርግባችኋለች፣ ከእስልምና ተወጣላችሁ ተው ስላቸው ሀዋሱል ሀዋሱ የሚሉት ነገር አለ። ማ እንግዲህ ተመልከቱ፣ ወላሂ እነዚህ እኮ አዎ የአላሁ ተዓላ ቅርብ ወዳጆች ናቸው፣ ምርጥ ናቸው፣ ወልዮች ናቸው፣ ገይብ ያሳውቃቸዋል። ማን አለ? ከየት ማስረጃ ከየት አመጣለህ? አይ ብለው ግጥም አድርገው ይከራከረዋል ዝም ብለው። እና ይሄ ገይብ የሚያውቀው ነገር ነብዩ እንኳ ወለው ኩንቱ አዕለሙ ልገይበ ላስተክተርቱ ሚን አልኸይሪ ወማ መሰኒ የሱ ان الله عنده علم الساعه وينزل الغيث ويعلم ما في الارحام وما تدري نفس باي ارض ماذا تكسب غدا ነገ ከአንድ ሰዓት በኋላ እንኳን የሰው ልጅ የሚሰራውን የሚያውቃል። ብዙ ወንድሞች والله ነው ማለት ታውት ግደላችሁ እህቶች ወንድሞች እዚህ ውስጥ ካላችሁ ማለት ነው እስልምናችሁን አፌክት አረግባችኋል። እዚች በዱንያ ላይ እዚህ እስልምናን ዲንን አቂዳን የሚነካ ደግሞ በጣም አደገኛ ነው። እና ግን አሁን አባቶቻችን እንዴት ይሄን ይሰሩ ነበር የሚለው ነገር ልክ እንደ ሱሐቦች መቼ እንደጀመሩት አናቅም። ለምሳሌ እንደው እስቲ ምሳሌ ልጥቀስላችሁ። ወላሂ መቼም ጊዜ አሁን እኔ በእኛ ዙሁሩ ገና ነው ጊዜ ስላለኝ ነው የምለው። አሁን ለምሳሌ በዘመናችን አህባሽ ማለት ነው ሴት ሱሪ መልበስት ችግር የለም አሉ። ሙስሊም ለሙስሊም ነው እንጂ ገና ይሄ መንደርደሪያቸው ነው፣ ገና ሙሉ በሙሉ ስላልተቆጣጠሩ ነው። ግን ምን አሉ ነን ሙስሊም የሆነችውን ሴት ገንዘብ ከሰጠሃት እሺ ካለች ማስገደድ ነው እንጂ ዝሙት መስራት አይባልም። ምክንያቱም እሷ ፈቃደኛ ናት፣ ገንዘብ ሰጥተሃታል፣ ሐቋን ሰጥተሃል፣ ተወጥተሃል፣ እሷን አብረህ መተኛት ትችላለህ። በዚህ አይነት ሁኔታ ይሄ ስራ ማለት ነው ለእኛ ይዋጥልናል? ቁርአን የቀራን ሰዎች አሁን ያለን በሀያት ትላልቆች ሰዎች ማለት ነው ለእኛ ይዋጥልናል? አይዋጥልንም። ምክንያቱም ከቁርአን የወጣ ነው። ዝሙት ምን ያህል ቀፋፊ መሆኑን ፋሕሻ መሆኑን እናውቃለን። ለነሱ ግን ይሄን እያስተማሩ ነው። ግን በዚህ አይነት ሁኔታ ቢቀጥል አላህ ባጭሩ አድርገው እንጂ ቢቀጥል የዛሬ 30 ዓመት እኮ አንድ ዳዒ መጥቶ እንደነ ኡስታዝ ያለ መጥቶ እንደነ ሸህ ኢብራሂም ሲራጅ ያለ መጥቶ እንደነ ሸህ መሐመድ ሐሚድዲን ያለ መጥቶ እንደነ ያሲን ኑሩ ያለ ዳዒ መጥቶ አረ ልክ አይደላችሁም ቢላቸው አረ ዘወር በል አባቶ ቻችን ሙስሊማን ነው እንጂ ዜና መስራት ሐራም፣ ነን ሙስሊም የሆነችውን ሴት ገንዘብ ከሰጣት ምንድን ነው ሐራሙ ሊሉ እኮ ነው። ልክ አሁንም እኛ አባቶቻችን የምትባለው ነገር ይሄ ነገር ከመቶ ማለፍ እንግዲህ ከመቶ ዓመት የዛሬ ሁለት ዓመት ቢድዓ መቼ እንደተጀመረ ለማለት ነው። አሁን ይሄ ቀብር ማረድ፣ ልደት ማክበር ምናምን የሚባለው ነገር ከዚህ ለይታችሁ አትሁት። አሁን አህባሾች ዝሙት አይደለም የሚሉት ነገር 20 ዓመት 30 ዓመት ቢቆይ ከሰላሳ ዓመት በኋላ ቁርአኑ ቀጣይ ነው እስከ የውመል ቂያማ ዓሊም መጥቶ ዘመኑ ተቀይሮ ኧረ ይሄ ነገር አቅድ የሌለው ነገር ዝሙት ነው፣ ዝሙት ደግሞ በጣም ቀፋፊ ነው፣ ፋሕሻ ነው፣ ተው ይህ ልክ ተሳስታችኋን ብላቸው እና ወጀርና አባአና ሊሉ እኮ ነው አባቶቻችን። ሙስሊም ለሙስሊም ነው እንጂ ነን ሙስሊም የሆነችውን ሴት ወደ ሴት ስታድር እንደ ልፈለግ ታድራለህ ማለት ነው። ገንዘብ ሰጥተህ ምን ተለየ? አንድ ዓሊም መጥቶ ተው ይሄ ነገር ምን እያልክ ነው አንተ ሙስሊም ነህ ዚና እየሰራ ነው ቢለው ኧረ ዘወር በል መቼ እሺ እኮ ክርስቲያን ናት ሙስሊም አይደለችም እሷ ጋር መተኛት ምንድን ነው ሐራሙ ገንዘብ ሰጥቻት ነው እሺ አለች ሊል እኮ ነው። አሁንም እናንተ ወንድሞች እህቶች አባቶቻችን ነው የሰሩት የነበረው የምትሉት የዛሬ 20 ዓመት 30 ዓመት በዚህ አይነቱ አህባሽ ቢቀጥሉ አሁን የሚያደርጉት ነገር በሙሉ ሐራም ነው የሚሉት፣ ይሄ ነገር ሐላል ነው የሚሉት ነገር የሚቀጥለው ጄኔሬሽን ሐላል ነው ሊል ነው ማለት ነው። እናንተም አሁን ከዚያ የተለየ አይደለም። ልክ ሱሐቦች ጣዖት ልክ ነው ብለው ተከራከሩ፣ ሱሐቦችን ረሱል አለይሂ ሰላም ከሀገራቸው አባረሩ፣ ይህን ሁሉ ስንት ግፍና በደል አደረሱ በነቢዩ ላይ በሱሐቦቻቸው ላይ፣ ግን በኋላ ሲመለሱ ስህተት መሆኑን አወቁት፣ ተጸጸቱ። እናንተም አሁን ግን ይሄ ነገር እና ወጀድና አባና የምትለው ነገር ትቅርባችሁ፣ ቁርአን የለም የለም ማለት አቁም፣ ሰሩትም አልሰሩትም አቁም፣ ይሄቴ አቁም ወንድሜ። እና አባቶቻችን የምትለው ነገር መቼ እንደተጀመረ አታውቅም። ስለ አባትህ አታውራ፣ ስለ እናትህ አታውራ። ቁርአኑ እስከ የውመል ቂያማ ቀጣይ ነው፣ ይህ አታውቅም። አንተን ነጃ የሚያወጣህ ግን እኔን ነጃ የሚያወጣኝ ነገር ቁርአንና ሐዲስን የረሱል ዓለይሂ ሰላቱን ሱና ስንከተል ብቻ ነው። ባለፉት አባቶቻችን የምትለው ነገር ብዙ ህዝቦች የጠፉባት ቃል እስካሁን ያልተቀየረች ነው። እና ኢንሻአላህ ተውግድላችሁም ይሄ ሐዲስ ቁርአን እንዴት አባቶቻችን ነው የሚሰሯት ነገር የምትባለው ነገር ነገ አኺራ ትልቅ ጸጸት ተመልሰን ልናስተካክለው የማንችለው ጸጸት የምታመጣብን ቃል ሙሽኪለት አልኡመም የሙስሊሙ ኡማ ችግር ይሄ ነው። እስካሁን ድረስ አባቶቻችን ይሰሩት የነበረው ነገር ከቁርአን ያለ የለም። አቁም። ረሱል አለይሂ ሰላቱ ወሰላም ሰርተውታል? አዘውታል? አቡበክር ስዲቅ ሰርተውታል? አልሰሩትም። ከአቡበክር ስዲቅ አንተ ትበልጣለህ? ኸይረ ስራ ከአቡበክር ስዲቅ አልፎ አቡበክር ስዲቅ በስምንቱ የጀነት በር ሲጠቀስ ያ ረሱላላህ በዚህ በር ጀነት በሁሉ በስምንቱ የሚገባ አለ ሲባል ወአንተ ሚንሁም የተባሉት አቡበክር ስዲቅ ያላደረጉትን ነገር አንተ ከአቡበክር ስዲቅ በልጠህ የምትሰራው ነገር ከአቡበክር ስዲቅ ያልሰሩት ኸይረ ስራ ከአቡበክር ስዲቅ አመልጦ አልፎ አንተ ሰራህ ማለት ነው። አትሸወድ ወንድሜ፣ አትሸወድ እህቴ። እና ኢንሻአላህ ተውግደላችሁን ቁርአን እንከተል። ነገ የሚያስከትልብን ጸጸት ዛሬ የተማርነው ምንድን ነው? ላቱቀድሙ በይነ ኢድላህ ወረሱሊ፣ ከአላህና ከመልእክተኛው በፊት ቅድሚያ ሀሳብ ሰጪ አትሁን ማለት ምንድን ነው? ቃለ አላህ ቃለ ረሱል ሲሉ የምትሰራው ነገር ከቁርአን የለም ከሀዲስ የለም አቁም። የአባቴ እናቴ የምትለው ነገር እንደውም በታሪክ ነው እንጂ ዛሬ አሁን ሸህገሌ የሚባሉት ሰዎች እነሱ የሰሩትን ሰርተው ሂደዋል። እነሱን አይደለም የሞቱን ሰዎች ማንሳት፣ እንደውም እንኳን በሀያት ያለውን ሰው ማማት እንኳ ሀራም ነው እኮ፣ ከባድ ወንጀል ነው እኮ። እንኳን የሞቱትን ሰው ማንሳት አያስፈልግም። ትልከ ኡመቱን ቀድ ኸለት ለሃ ማ ከሰበት ወዓለይኩም ማ ከሰብቱም ወላ ቱስአሉን አማ ካኑ ያዕመሉን። እነሱ ስለ ሰሩት ስራ የአንተ ስራ አይደለም። ከዚህ ከዱኒያ ወጣ፣ ስራውን ሰርቶ ሂዷል። ከጌታው ጋር ተገናኝቷል። አንተ ስለወደድከው ጥሩ ነው ብትለው አላህ ዘንድ ጥሩ ካልሆነ በነፊቱ ምንድን ነው? ረሱል አለይሂ ሰላቱ ወሰላም ሰዎች ይኸው ካርቱን እየሰሩ ምን እየሰሩ መጥፎ ነው እያሉ አይደለም። ሰዎች እሱ ስለጠላቸው ከአላህ ዘንድ የተጠሉ ናቸው? ላ አንተ ስለወደድከው ደግሞ ሰማይ ጣራ ብትሰቅለው አላህ ዘንድ ተቀባይነት ከሌለው ምንድን ነው የሚጠቅመው? እና ስለ ሰውን ተውና ራሳችንን እስቲ ከቁርአን ጋር ማች እናርግ፣ ከቁርአን ጋር እንራመድ። የተቻለንን ያለ ቁርአን መጀመሪያ እንማር። ያለ ዒልም ያለ እውቀት እህቶች ወንድሞች ታይማችንን አብዱላህ ቢን መስዑድ እንዳሉት በከንቱ ታይማችንን ያለፈው አልፏል። ወላሂ ነው የምላችሁ። ታይምን እንደ ታይም ማባከን በጣም የሚጸጽተን ነገር ነው። ታላቁ ሰሓቢ አብዱላህ ቢን መስዑድ ረሱል ዓለይሂ ሰላቱ ወሰላም ከለታታ አንድ ቀን በሩቁ ሲመጣ አይተውት ግርም አላቸውና ሚሚሻሽ ራእሲህ ኢላ አኽመሲ ቀደመይ አሉ። ከጸጉሩ መባቀያ እስከ እግሩ ጫማ እስከ ፋናው ድረስ በኢማን የታጨቀ ነው ብለው የመሰከሩለት ታላቁ ሰሓቢ አንድ 20 ደቂቃ 40 ደቂቃ አንድ ሰዓት እንኳ ኸይር ሳልሰራባት ያለፈችኝ እንደ እሱ የሚጸጽተኝ ነገር የለም ይላሉ። አንተ ወንድሜ ሌሊቱን ቁጭ ብለህ ወሎ አንድ ሼክ ነበሩ እንዲህ ነበሩ እንዲህ ነበሩ የምትለው መውት ሳይቀድምህ ቁርአንን አንብብ። አንቺ እህቴ ቁጭ ብለሽ ቡና የምታፈይ ሌሊቱን ቁጭ ብሎ ሶላት አሰግድም፣ ቁጭ ብላ ቡና ታፈላለች፣ ሻሂ ታፈላለች። ነገ ጸጸት እንዳይመጣብሽ ተማሪ እና ኢንሻአላህ ይሄን ብቻ እኔ ይሄን ስል እኔ ጥሩ ሰው ነኝ ለማለት አይደለም። መውት ሳይቀድመን ቁርአንን እንወቀው ለማለት ነው። ኢንሻአላህ ግዴላችሁ መቶች ወንድሞች ዑለማዎች ከቤታችን ቁጭ ብለን የምንማርበት ዘመን ላይ ነገ ወላሂ እስኪውዝ ማቅረብ አይቻልም። ሀዛ የውሙ ላ ዩንጢቁን ወላ ዩዘኑ ለሁም ፈያዕተዚሩን እስኪዝ ማቅረብ አይቻልም። እና ኢንሻአላህ ተውግደላችሁም እንማር ያለ እውቀት ዒባዳ በፍጹም አይመጣም። የሚያበላሽብን ነገር ኢንጂነሪ የሆነ ሰው ኔጋቲቭ እና ፖዚቲቭን ካላወቀ ኢንጂነሪ መሆን ይችላል? አይችልም። አደጋ ነው። ምክንያቱም ያለ እውቀት የሚሰሩ ነገሮች ተቀባይነት የላቸውም። ሌሊቱን 50 ሺህ ዚክር ያደርጋል። ጠዋት ዛሬ ሮብ ነው ወሬ ነው ብሎ እዚያ እዚያ ቁጭ ብሎ አፈር በጥብጦ ሲጠጣ ታየዋለህ። እና እንደዚህ አይነት ነገሮች ነገ የሚያስከትሉ ራሂም ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ኑር ሐሰን ማይክ ለቀዋል እና ሰዓትም አልቋል። ሟቸዋል አሁን ይሰማለሁ። ስቴሮኒክስ ላይ ነበረ። አፍዋን አው ኡስታዝ እንግዲህ ያስተማሩን ይሄ ራሱ ኡስታዝ እንኳን ቁርአን ተፍሲሩ ተጨምሮ ይቀርና ራሱ የሽርክን ከባድነት ራሱ ማወቁ በጣም ትልቅ ነገር ነው ለኛ ማለት ነው። እናቶቻችንም አባቶቻችንም አይቶቻችንም ያው የኖሩበት አገራችን ብዙ ነገር ተከስቷልና እንደዚህ አይነት መልእክት ራሱ ማስተላለፉ ማለት ነው። አላህ ሱብሃነ ተዓላ ራሱ ከሽርክ ነጻ ሆነን አላህ ሱብሃነ ተዓላ ጋር ራሱ መገናኘቱ ትልቅ ነገር ነውና እርሶ ያው አንዳንድ ነገር እንትን ቢሉ ለኛ ቢመክሩንም ያ ምክር መቀበል አለብን። ምክንያቱም ሁሉ ነገር ለኛ ሲሉ የሚናገሩት ነገር ነውና እና ለማንኛውም ግን አይሰማም አይሰማም እንዴ? እኛ ሀገር ብዙ ነገር ይሰራል። ያው ኡስታዝ ኑር ሁሴንም ተናግረውታል። ብዙ ነገር ይሰራል ሳንማር በመቅረታችን ማለት ነው። እንደውም አንድ ኡስታዛችን ሲያስረዳ ምን ይል ነበረ? ሂጃብ ልበሱ ተብሎ ቤተሰቦቹን ልጆቹን ያስተማረ የለም። እንደውም ጀበና ስትይዝ ሰራተኛይቱ አንቺ ሂጃብ ሳለብሽ ነው ጀበናውን የምትይዥው ብለው እንደገና ሂጃብ እንድትለብሰ ያደርጓን ነበር። ለምን? ለጀበናው ክብር ማለት ነው። ይሄን ያህል ትምህርት ከትምህርት ዓለም ውስጥ መራቅና አለማወቅ በጣም ከባድ አደገኝነት ላይ ነው የምንወርቀው። እንደዚሁም ደግሞ ያው እርስዎ እንደተናገሩት ማለት ነው በየ ቦታው እየሄዱ በየቀብሩ በየምኑ እንደዚህ አንዳንድ ሰዎች ደግሞ ትልልቅ ሰዎች ናቸው ብለው የሚሏቸው ሰዎች ጋር ሂደው ሲማጸኑ ማለት ነው አላህ ሱብሃነ ወተዓላ መጀመሪያ ከትቦ ያስቀመጠውን ነገር ነው ያን ነገር የሚሆንላቸው። ልጅ መውለድ ቢሆን ያ ሰዓቱ ሲደርስ ነው አላህ ሱብሃነ ወተዓላ የሚያረግላቸው። ግን ያለ እውቀት ማለት ነው ካልተማር ነው የሽርክን ከባድነት ካላወቅ ነው ተመሳስሎ እዛ ቦታ ሄደው ያን ነገር ብለዋቸው በዛን ጊዜ ነገሩ ሲመሳሰል ሸይጣን ሲያመሳስልላቸው ያ ነገር ሲፈጠም ምን ይላሉ? ነገሩን አሁን ልባቸውን አላህ ሱብሃነ ወተዓላ ተተው በዛ በሰውዬ ላይ እንዲንጠለጠለ ያረጉታል ማለት ነው። ይሄን ሁሉ አሁን እንደዚህ እየገባን ካልተማርን ማለት ነው ምን ካላልን ልናቀው ልንረዳው አንችልም ማለት ነው። አንድ ሰው ደግሞ ጥሩ ስራ ሲሰራ ማለት ነው አላህ ሱብሃነ ወተዓላ ብሎ ካልሰራ ከባድ አደገኝነቱን ካላወቅ ነው። አሁንም ቢሆን መስጊድ እንኳን ቢሰራ ማለት ነው መስጊድ እንኳን ቢሰራ ለአላህ ብሎ ካልሰራው ያን ሌሎች ሰዎች ስለሰሩ ማለት ነው ያ መስጊድ ይሰራዋል። ግን አላህ ሱብሃነ ወተዓላ ሁሉም ነገር ሸርጥ አለው። ስንማረው እርሶ እንዳሉት የሰላት አስተጋገር ሸርጥ አለ። የጦፋራ በሙሉ ስንማረው ሸርጦቹ እንዴት ናቸው? ጠቅላላ አሟልተን እንዴት ነው ከጦፋራ ጀምረን የተማርነው? ሰላት እንዴት ነው ሸርጦቹ ምንድን ናቸው? በመማር ነው የምናውቀው። ካልተማርን ደግሞ ልናውቀው አንችልም። እና ሰውየው ገብተው መስጊድ ሰርተዋል። ሙአዚን ማን ነው ብሎ ሲጠይቅ ይሄ መስጊድ እኮ የሰራሁት እኔ ነኝ አለ። እና ይሄ ምንድነው ማለት ነው አጅሩን እንደሚቀንስበት ይሄ ሰውዬ አልተማረውም አላወቀውም። ግን የተማረ ሰው ያን ነገር እንኳን ሰው እንኳን እንዲያነሳበት የማይፈልጋል። አንድ ነገር ሰርተው ያ ነገር እንዲደበቅለት የሚፈልግ ሰው አለና ያለማወቅ የተነሳ ነው። እንደዚህም አሁን እርስዎ እንዳስተማሩን ኢማሙ ማሊክ ያው ሀዲሱን በእንትን በሚቀሩበት ጊዜ ማለት ነው በሚያነቡበት ጊዜ ጅንጥ እንኳን መታ ብትነክሳቸው ለማቋረጥ የቀጠሉት ምንድን ነው? እውቀቱ ስላላቸው ነው። እና እኛም በምንማረው እንኳ በዚህ የምንተገብር ከሆነ ትንሽ አውቀን የምንተገብር ከሆነ ማንኛውም ነገር ተቀባይነት ሊኖረው ይችላልና ይሄን ነገር እንደው አመላክቱም ሁልጊዜ የሚነገር ነገር ነው። ከብዙ ነገር ደግሞ ሰዎች ርቀዋል። በእርግጥም እኔ ማቃቸው ብዙ ሰዎች እንኳን ፓልቶክስ አንገባ በፊት የዳዋ ላይ ነበርን። እዚህ የሚያስተምሩን አለ ስራቸውን እብደድላቸው እና አስተዛችን ሰበን ደይ ሰዎች ይገቡ ነበር እና በዛ በላይ እንኳን ብዙ ሰው ተለውጧል። ብዙ ነገር አውቋል። ብዙ ይሄ ምን ሰራው ነገር ሁሉ እንኳን ምንም ተቀባይነት እንደሌለው ያለውቀት የሚሰራ ነገር ሁሉ ምንም ተቀባይነት እንደሌለው ነው። እና ሌላው ምንድነው አንድ ሰው መጥፎ ስለሰራ ማለት ነው የሆነም አፍያ ምናምን ሲሰራ ስናየው እርሶ እንዳሉት ማለት ነው ይሄ ሰውማ ለጀሃነ እንዴት እንደዛ ተሰራለህ አላህ ይምርልህም ማለት አንችልም። እንደውም ሐዲስ 64 ላይ ማለት ነው ኪታብ ተፍሂድ ስንማር ማለት ነው አንደኛ ሰው የመተው ምን አለ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉ ቃለ ረጁልን ወላሂ ላ ይግፍሩላ አለ አንተን አላህ ሱብሃነ ወተዓላ ምንም አይምርህም ብሎ ነው ያለው። እንደገና እንደዚህ በሚልበት ጊዜ አላህ ሱብሃነ ወተዓላ ማን ነው እንደዚህ ያለ የሚምለው እኔ የሱ አንተን ማለት ነው የሱን ስራ በርግጥ ምሬው አለሁ አለ እሱን ደግሞ ስራህን አበላሽቼብሃለሁ ብሎ ያለው አለ እና ሐዲስን ስንማር ሐዲስ 64 ላይ የተዘገበው ማለት ነው። እና ማንኛውም ሰው ቢሰራ መጥፎ ስራ ቢሰራ ሰው እንዳሉት እውቀቱ ካላህ ጋር ስለሆነ አይሰማም። እውቀቱ አይሰማችሁም ነበር እውቀቱ ካላህ ጋር ስለሆነ ያንን ሰው እንደዚህ ልንለው አንችልም። መጨረሻ ላይ አላህ ሱብሃነ ወተዓላ ምን እንደሚሰጠው አናውቅም። እንደውም የጀሃነብን ስራ የሰራ መስሎ የሚታየን ሰው ወደ ጀነት ሊያስገባው ይችላል። እንደውም አርባይን ሐዲስ ራሱ ስንማር ምንድነው ያለው አላህ ሱብሃነ ወተዓላ የጥሩ ስራዎችን ስራ የሚሰራ መስሎ ይታየናል። እኛ እናቅማ ጥሩ ስራዎችን ሲሰራ ነው የምናየው። ግን አላህ ሱብሃነ ወተዓላ አንድ ክንድ ሲቀረው ያን ወደ ጀሃነብ እንዲሰራ ያደረገውና የጀሃነብ ስራ ሰርቶ ጀሃነብ የሚገባ አለ። ደግሞ መጥፎ ስራ ሲሰራ የምናየው ሰውዬ ይሄ ሰውዬ የሚሰራው ስራ ሁሉ መጥፎ ነው እንላለን። ይሄ ምንድን ነው በእኛ ግምት ነው የምንናገረው። ግን አላህ ሱብሃነ ወተዓላ አንድ ክንድ ሲቀረው ጥሩ ስራ ሰርቶ ጀና እንደሚሰጠው ተምረናል ማለት ነው። ይሄ ሁሉ ነገር እያለ አንድን ሰው መጥፎ ስለሰራ እንደዛ ማለት አንችልም። አላህ ሱብሃነ ወተዓላ ዋናው ቁም ነገሩ ካቲማችንን ሲያሳምርልን ነው። ኡስታዝና እንደዚህ እያሉ አመላክቱን እንጂ እኛ ልባችንን አንዳንድ ነገር እንዳይመላለስብን ብትናገሩም አንዳንድ ነገርም ብትሉ ለእኛ ብለው ነው። ምክንያቱም እኛ ልጆቻችን ለምን እንደዚህ አልሰራችሁም ለምን እንደዚህ አረጋችሁ እያል እንደምንቆጣው ማለት ነው። እና አመላክቱን። ጀዛኩሙላ ኸይረን። አሰላሙ አለይኩም። ባለፈው ሱረቱል ሁጅራትን ሲፈስሩ አንዳንድ ጊዜ ኡስታዝ ደርስ በሚያስተምሩበት ሰዓት የሚደገም ከሆነ መደገሙ ለኛ በጣም ቆንጆ ነው። እኔ አሁን የባለፈው ሱረተል ሁጅራት ሲያስረዱና የዛሬው ሱረተል ሁጅራትን ሲያስረዱ ጭራሽ በጣም የገባኝ አሁኑ ላይ ነው። ለምን አንድ ሰው ቤት ውስጥ ቤት እንዲመጣ የምታስቀምጥለት ህጎች አሉ። አላህም ጀነት ለመግባት ያስቀመጠልህ ህግ አለ። በዛ መንገድ ከሄድክ ጀነት ላይ ትደርሳለህ። ይሄ ምንድነው የአላህ መንገድና የረሱልን ሰለላሁ ዐለይሂ ወሰለም መንገድ ይዞ የተከተለ ሰው ጀነት ላይ መድረሱ አይቀርም ቢኢዝኒላህ። አላህ እዛ ደረጃ ያድርሰን ነው የምለው። ኢንሻአላህ ቁርአንን በተመለከተ ባለፈው ኡስታዝ እንደዚህ ቁርአን መቅራት ማትችሉ ናችሁ እንደምፈሰረው ሲሉ ደንግጬ በሞባይል ብቻ እያዳመጥኩኝ በቀን አንዳንድ መስመር እያሐፈስኩኝ ነበረ። ሱረቱል ሁጅራትም ደርሻ አይደለም ግን እስከ 10 መስመር ሐፍዤ ነበረ። ከዛ በኋላ ቁጣ ሲጠፋ ነው መሰለኝ እንደገና ተዘናግቼ ነበረ። ያው ዛሬ በማይክ ችግር ነው ኢንሻአላህ ኡስታዝ። ሌላው ደግሞ ትልቁ ደግሞ የዛሬው ደግሞ ደርስ በጣም የወሰድኩበት መንገድ በጣም ሐዲስን ዳዋን እንደዚህ ያላህን ቃል ወይ ደግሞ ቁርአንን መኪና ውስጥ ተከፍቼም ሆነ ቤትም ውስጥም ሆነ በማንኛውም በሐዲስ በሚነገርበት ሰዓት ስልክም ጥሪ ከመጣ ማውራትን ካለብኝ ክፍቱ ነው የማወራበት ጊዜና እንደ አይዲ አድርጌ ነበር የማስበው። ሐዲሱን በፊት ለፊት ሼክ ፊት ሲናገር ወይ ደግሞ ሼክ አጠገብ ስትሆን አለማንሳት ስልክንም ሆነ እንደዛ ነበር የሚመስለኝ። ይሄ በአየር ላይ ሆኖ የምንሰማው እንትን አላልኩትም ነበረ። በእርግጥ ክብር እንዳለው ውስጥ ያውቃሉ፣ ግን የዚህን ያህል ከባድ እንደሆነ አላወቅኩም ነበረ። በጣም ጥሩ እውቀት ነው ያስጨበጠኝ። ከአሁን በኋላ ወይ ማዳመጥ አለብኝ፣ በመስማትም አላህ አጅሩን እንደሚሰጠኝም አውቃለሁ ቢኢዝኒላህ። በዚህም የተማርኩት ነገር አለ። ያን ነገር ካላደረግኩበት ደግሞ ያው ቀጥታ አጥፍቼ ወደ ምፈልገው ጉዳይ መሄድ እንዳለብኝ ነው የተማርኩት። ሌላው ደግሞ እንደሚሉት በጣም ከባድ ነገር ነው፣ ያው በጣም እንትን ነው። ሁለተኛው ደግሞ አሪያ የሚባለው ብዙ ጊዜ ለሰው ብለን የምንሰራቸው በተለይ በብዛት አሰጋገር ላይ ያ ሰው ያኛል ብሎ አሰጋገዱን ቢያሳምር ወይ ከነሱ ጋር ቢሰግድ ምናልባት ያ በርቀት ያየው ሰውዬ ጭራሽ አንተን ዞር ብሎ ሊያይህ ይችላል። በራሱ ነገር ቢዚ ሆኖ ያንተን አሰጋገድ ያንተን ማሻላ ላይልህም ይችላል። ስጁድ ላይ እንደወረድክም ስጁድ ላይ ጠውሎ እንደ ጠወልክ ትቶም ሊሄድ ይችላል ሰውየው። ስለዚህ አሪያ የሚባለው ነገር ጥንቃቄ እንዳደርግበት እያንዳንዷ ሀሰናት ሴቭ አድርጌ እንዲይዛት በጣም የሚያስጠነቅቅ ነገር ነው ማለት ነው። ለምን አላህ ነገ አንድ ጊዜ እንደውም አሊም ጠይቆ አላህ አሊሙን ጠርቶ ጠይቆት እንዴት ነበር ስታስተምር የነበረው ብሎ በሚጠይቅበት ሰዓት ወላሂ እድሜ ልኬ እንደዚህ እንደዚህ እንደዚህ እያስተማርኩ ነበር ሲለው፣ አይ አንተ ለስምና ለእንትን ነው ብሎ ያባረዋል። ሙጃሂዱንም እንደዛው ብሎ ያስተማሩብን ነገር ነበር። ያሪያ በጣም ከባድ ነው። እንደና ደግሞ ሰላት ልአሱር የሚለው ነገር ደግሞ ሌላውን ሰላት እንድንዘናጋ ሳይሆን ይህን ሰላት አጥብቀን እንድንይዝ ነው። ይህን ሰላት ቢኢዝኒላ ያው በጣም ታይሙን ጠብቄ በተለይ በጣም ከስራ ጋር የሚያለያይብኝ ታይም ነበረ፣ ቀደም ብዬ መውጣት እንዳለብኝ ነው ይህን ነገር ያስተማረ ማለት ነው። የሶስተኛው ነገር ደግሞ ያው ባላህ ስራ መግባት ወይ ደግሞ ቅድም ስለ ሁለቱ ጓደኛ ማቾች ወይ ስለ ወንድማማቾቹ የተናገሩት ነገር አላህ አይምረውም ማለት። አሁን እዚህ ጋር ልብ ልንለው የሚገባው ነገር አንድ ሰው ሰላት ሲሰግድ ሲጾም አላህን ሲገዛ ማመስገን አለበት እዚህ ቦታ ላይ ስላደረገው። የሌላው ሰው በአንጻሩ እዛ ቦታ ላይ ይገባል ማለት አይደለም። ለምን ያ ሙቀሊበ ልቁሉብ ሰብት ቀልቢ አላ ዲነክ የሚለውም በስጁዳችሁም ስጁዳችሁ ላይ ቢያንስ በየሰላቱ ማለት እንደሚገባን ነው ያስጠነቀቁን እስታዞቻችን ማለት ነው። ስለዚህ ልብን አዙሮ አንተን ወደ ማእስያ እሱ ደግሞ ወደ ሂዳያ ሊከቶ ይችላል። ስለዚህ በማይማር ሰውና በንትን ያኔ ላለመሳለቅና ባላህ ገይብ አለመግባት። ለምን አላህ እኔ ቅድም እንደው መኪና ይዤ መንገድ ላይ ሁኜ ነበረ። አላህ ገይቦችን አምስት ነገሮችን አላህ ያኒ ማንም ወላ ነቢይ ነው ያሉት ኡስታዝ ሼክ አቢድ ምናምን አላሉም። ወላ ነቢይም ቢሆን እነዚህ ነገሮች አያቅም ብለው ነው ያስተማሩና ወላሂ መኪና ላይ ነበርኩኝና እየተንቀጠቀጥኩኝ ጻፍኩት። እነሱም አንደኛው ነገር ያው እንደ ዕልም እንትኑ እቺ ያለምጠፋበት ዕልም ሳ ማለት ነው። ሁለተኛ ዝናብ መቼ እንደሚወርድ ይህንንም ማንም አያውቅም። ሶስተኛ ነገር ደግሞ በእናት ሆድ ውስጡ ነው ያ ልጅ ሴት ይሁን ሴት ወንድ፣ አሁን ምናለ በቴክኖሎጂ ሊታወቅ ይችላል። ግን ሳሌህ ነው አይደለም፣ አቢድ ነው እንዴ ነው የሚባለውን ነገር ያንን ማንም የሚያውቀው ነገር የለም። እንኳን ሌላው ነገ ተወልጃለች ሁለት ልጅ ሶስት ልጅ የሚሉት ቀርቶ እነዚህ ሰዎች ነቢይ እንኳን አያውቅም ብለው ነው ያስቀመጡት። ሌላው ደግሞ ነገ ነፍስ ምን እንደሚያጋጥማት ይህንንም፣ አራተኛው አምስተኛው ደግሞ ያው መቼ እንደምትሞት በየትኛው አርድ እንደምትሞት። ስለዚህ በጣም ከባድ ነገር ነው። አላህን አንድ ሰው ያኒ የአላህን ቃል ሲናገር የረሱሉን ሰለላሁ ዐለይሂ ወሰለም ቃል ሲናገር አላህን ወክሎ ነው ያ ሰውዬ እየተናገረ ያለው። አሁን ልብ ልንል የሚገባው አላህ ከእሱ ተወክዬ መጥቻለሁኝ በቃላቱ ያንን እያስተላለፍኩ ነው ያለሁት። ያን በማላቀው ነገር አልዘባርቅ ማለት ነው። ካወቅኩኝ ትክክለኛውን በተለይ ሀዲስ ሰሒህ የሆኑትን እንደ ምተዋትር የሚባለውን ሀዲስ አሉ። የሀዲስ አይነቶችን ኡስታዝ ወደ አራት ነው ወደ አምስት አይነት አስተምረውናል። ግን ጠንካራ የሆነውን ሀዲስ እንትን ብሎ መናገር አለብን። ለምን እኛ የምንናገረው አላህን ወክለን ነው። ረሱል ሰለላሁ ዐለይሂ ወሰለም ወክለን ነው። ስለዚህ ለምንናገረው ነገር በጣም ጥንቃቄ ልናደርግ ይገባል እምለው ነገር ነው። ሌላው ደግሞ ቁጣ ባሉት ነገር ኡስታዝ እኔ ኮሜንት የምሰጠው አሁን እያንዳንዳችን በጣም ማወቅ የሚገባን ነገሮች አሉ። አንድ ሰው ትምህርትን ማወቅ ከፈለገ በእርግጥ እኔም ተማሪ ሁኛ አይደለም ግን እንትን እያልኩ ነው ያለሁት እዚህ ትምህርት ላይ በጣም እየታገልኩ ነው ያለሁት። አላህ እኔንም እናንተንም ይጨምርልኝ። አላህ እንግዲህ ከወፈቀኝ ኢንሻአላህ መንገዱን አገኘዋለሁኝ። ያው የራሴ ጥረት ያስፈልጋል። አሁን እዚህ ይህን ደርስ ለመውሰድ ራሳችን አንደኛ ነገር ጉጉት ሊኖረን ይገባል። ሁለተኛ ነገር ደግሞ ጥረት ማድረግ አለብን። የተማርነውን ነገር ማብሰልሰል አለብን። አንዷንም ነገር እንኳን ብቻ ይዘን ብንወጣ። ሶስተኛ ነገር ደግሞ የተመቻቸ ሰዓት ሊኖረን ይገባል። የትኛው ሰዓት ነው ለእኔ ለትምህርት የሚመቸኝ? እንወስንለት። በጣም ብዙ ረጅም ጊዜ ሲያስተምሩን ኡስታዝ ለየሰላቱ 10-10 ደቂቃ ቢሰጠን ጠቅላላ አምስት አውቃት ሰላት አንድ ሰዓት አትሞላም ነው ያሉት። ከ24 አወርስ እናውጣለት ቁርአን የምንማርበትን መንገድ ማለት ነው። በጣም ከአጅሮች ሁሉ የሚያስገኝ አጅር ስለሆነ ራሴን ጀምሮ በጣም ለመምከር እንትን እምልበት ነው። አራተኛው ደግሞ የሚያስተምርህን እስታዝ ምረጥ። እዚህ ጋር እስታዝ ይቆጣሉ እንደዚህ ይላሉ ካሉ እስታዝ የማይመቸን ከሆነ ዒልሙም ሊገባን አይችልም። እኔ ገዋለሁ ያን ቁጣ ካላገኘሁት በመቆጣታቸው 10-10 ሱረቱል ሁጅራት አፍጄ ነበር። ዝም ካሉ ሰላም ከወረደ በኋላ ደግሞ ተውኩት። ግን ዒልሙን እየተቆጣ ነው እንዴት እንደዛ አታደርግም እያለ እየመከረና እየተቆጣ የሚያስተምረኝ ኡስታዝ ለእኔ ምርጫዬ ነው። አላሁ አለም ለሌሎቻችሁ። ሌላው ጊዜ ደግሞ ረጅም ጊዜ ያስፈልጋል። ለምን ዛሬ ወይ ነገ ወይ ከነገ ወዲያ ሂዳ ዒልሙ አልገባኝ ምናምን አንበል። ሱረቱል ኑህ ላይ በፈሰሩበት ሰዓት በ12 ዓመት አንድ ሰው ነው ሂዳ አግኝቶላቸው የነበረው ነው መሰለኝ ኡስታዝ ያሉት። ከ80 ሰው በየ12 ዓመቱ አንድ ሰው መጨረሻ ላይ እነዚህ ሰዎች ነጃ ወጡ። አላህ ነጃ አወጣቸው። ረጅም ጊዜ ያንን ትምህርት ትግስት አድርገው በመማራቸው በዛ ሰፊና ላይ አድርጎ ያው ታሪክ እንትነ። ስለዚህ ዛሬም ነገም ከነጎዳም እዚህ ደርስ ላይ ሰዓታችንን አመቻይተን ቢኢዝኒላህ አላህ ሁላችንም ይወፍቀን እላለሁ። ሁላችሁንም እንግዲህ በመጨረሻ ንግግሬ አስተውደዑኩምላህ ፊዲንኩም ቤተሰቦቻችሁንም በሚለው ቃል ዘጋለሁ። አፍ በሉኝ እንግዲህ ጀዛኩምላ ኸይር ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም። اللهم ربنا علمنا ما جهلنا وذكرنا ما نسينا وانفعنا بما علمتنا وزدنا علما اللهم اجعلنا من الذين يستمعون القول فيتبعون الأحسن آمين يا رب العالمين. أستاذ أبو محمد جزاك الله خير الجزاء ربنا يجعله في ميزان حسناتك. ما شاء الله عندهم وندموشنا توش كومنت يا درجات الله جزاكم خير لكم በጣም ደስ የሚል እና ረጅም ነበር ዛሬ። እኔ ለማሳጠር ሞክራለሁ። ሱብሃንአላህ እኔ ሁሉ ጊዜ ሳየው አላህን ሱብሃነ ወተዓላ ወይም ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ባዘዙን ነገር የማንሰራና ወይም ሁሉ ጊዜ የምናስቀድም በሁለት ነገሮች ነው የምለው። አንዱ ምንድነው አልኢዕራድ፣ በቃ ማለት የተወሰኑ ሰዎች ወይም የተወሰኑ ሰዎች ጭራሽ ሊሰሙም አይፈልጉም። አላህ ሱብሃነ ወተዓላ ነቢ ሙሐመድ ሰለም በአንድ ነገር ላይ ምን አሉ? ማለት የሆነ ነገር ስራ ስንሰራ መጀመሪያ እነዚህን ነው መጠየቅ ያለብን። ከዲናችን አንጻር እንዴት ነው? አላህ ሱብሃነሁ ወተዓላ የሚወደው ነው? የሚጠላው ነው? የሚያበረታታን ነው? እንድንርቀው ነው የሚነግረን? ወይም ነቢያችን ሙሐመድ ሰለም ምንድን አሉ ብለን ለማወቅም እንትን የማይፈልጉም አሉ። ራሱ ወደ ዳዕዋኑ ወይም ዳዕዋ አለ እንደዚህ ተማሩም ስትላቸው ኢዕራድ የሚያደርጉ አሉ ማለት ነው። ሁለተኛው ምንድነው በተለይ እዚሁ አብዛኞቻችን ወደ ደርስ እዚህ የምንመጣ እና የምንከታተል አልሐምዱሊላህ ከዚሁ ኢንሻአላህ አህተሲብ አላህ ሱብሃነሁ ወተዓላን እለምነዋለሁ ወይም በዛም ተስፋ አደርጋለሁ። ሁላችን ኢዕራድ የለንም። ለዛ ብለን ነው ጊዜያችንን ወቅታችንን ሁሉ ሪሶርሳችንን እንትን አድርገን ለደርስ የምንከታተል ማለት ነው። ግን ብዙ ጊዜ የሚያጠፋን ምን አለ سمعنا واطعنا بله يمقبلنا ያለ ምንም መማታት መቀበል ብዙ ጊዜ ምን ለው ነገር አለ አንድ ነገር እንደዚህ ሁስን ማረው ስንሰማው በጣም ደስ ይለናልና ግን በስራ ላይ ማዋል በሚበጣ ግን እኮ ያል ሁሌ ለማንኛውም ነገር በግን እኮ የሆነ ነገር መንገድ እንፈልጋለን ማለት ነው ለምሳሌ ሁሌ አላህ Subhanahu Wa Ta'ala የኛ ኢባዳችንን ሁሉ እንዲቀበልልን ከሐላል መጀመሪያ ኑራችን በሐላል የተመሰረተ መሆን አለበት እንላለን የምንሰራው ስራ የምናጠፋው ገንዘባችንም ሁሉ በሐላል መሆን አለበት እንላለን ግን በስራ ዓለም ላይ ወይም ለስራ ስንፈልግ ወይም ትንሽ ነገር ሲያደጋለምን ግን እኮ የኛ ሁኔታ እንዴት መሰለ አሁን እኮ በዌስት ነው ያለነው ግን እኮ ግዚያው ይያል መንገድ እንፈልጋለን ማለት ነው እና እንደዚህ ላለ ማለት ኢንሻአላህ ሰውነታችንን ሁሌ ጠበቃ አድርገን ስትፈታተረን ለማሸነፍ መሞከር አለብን እና ይሄን ደሞ የሚያግዘን ኢንሻአላህ ኡስታዝ በተለይ ከእንደዚሁ የሚያግዘን ነገር ማለት የታወቀ ነው መጀመሪያ ምንድነው ሙሉ በሙሉ ወደ እስላምን መግባት ነው አተስሊም ነው በቃ ማለት በየቂንነትን አምነን መቀበል ብቻ ነው ያለብን እንደዛ ካደረግነው ግን እኮ እንደዚህ ኮርስ ስለሆነ ነው ይያል መንገድም አንፈልግም ማለት ነው እና ለሱ ትንሽ የሚያግዘን ነገር ኡስታዝ ሁሌ ቢያስታውስን ጥሩ ነው ማለት ነው ሌላ ሁለተኛው ያሉት ይሄ በተለይ በሁለት ነገሮችን መጠንቀቅ ያለብን ያሉት ሽርክና አርያ ሁለቱም ተመሳሳይ ናቸው እንዲያውም በሐቡዘ ሐዲስ አርያ ሽርክ الاصغر ነው የሚሉት ማለት ነው ነብያችን አሰለም ስለዚህ ለምንድን ነው ይሄን የሚፈራው ሊያኑ አላህ Subhanahu Wa Ta'ala ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء الله سبحانه وتعالى በመጨረሻ የሆነ ነገር ብንበደልም ማለት እነዚህ በከቢራን ብንወርቅ በሳይርን ብንወርቅ እስራርን ቢኖረን እንትንን ቢኖረን ان شاء الله ወደ الله سبحانه وتعالى توبه ካደረግን ወይም الله وفقنا እንዲያውም በዛም እንኳን ብንሞት ኢሽራክ ከሌለን الله سبحانه وتعالى በረህመቱ አሁን ኢላን ይችላል ሆና ወይም ደግሞ በትንሹ خالد مخلد በናርም አንሆነን ማለት ነው ይሄ ሽርክ ግን በጣም መፍራት ያለብን ነው ደግሞ የምንፈራው ለምንድን ነው ሌላው ነገር በተለይ እንደዚህ ሽርክ الاصغر የሚባሉ በጣም ትናንሽ ስለሆኑ ነው ማለት ነው በጣም ለይተህም ለማወቅ በጣም ስለሚከብዱ ነው ረሱል ሰለም በአንድ ሐዲስ ምንድነው ያሉት ልክ እንደ አንድ ጉንዳን በበረሃ ላይ እንትን የሚሄድ ያለ እንደ ማለት ነው በጥቁር በበረሃ ላይ በጥቁር ድንጋይ ወይም ራክ ጥቁር አለት ወይም ደሞ ድንጋይ አለት ያ እንደዛ ለማለት ነው እና አስቡት አሁን መጀመሪያ ማኖሱን እንየው ጉንዳን እንኳን በላይ እንትን ጥቁር ሆኖ አይደለም ራሱ ጉንዳን ለማየት በጣም የሚከብድ ነገር ነው በዛ ላይ ደግሞ በበረሃ እንትን ሆኖ በጥቁር ድንጋይ ላይ ስለዚህ የሱ ሰርፌስም የተለየ ወይም ከለሩ የተለየ ነገር አይደለም እና ይሄ የሱ ክብደት የሚያሳየር ማለት ነው በቀላል ነገር በጣም ልንወርቅበት የምንችል ስለሆነ ስለዚህ ከዚሁ በጣም ለመራቅ መሞከር አለብን ስለዚህ ለዚህም የሚያግዘን ነብይ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንዳሉት ሁሌ ዱዓ ማረግ አለብን اللهم انا نستغفرك من ان نشرك بك لما ان نشرك بك بما نعلمه ونستغفرك لما لا نعلمه እኛ ያወቀን ወይም በስተት የምናረጋውን ሽርክ አላህ ከሱ አፉ እንድትለን እንለምናለን ካላወቅን ላረግናቸው ትናንሽ ሽርኮች ደግሞ አላህ ከሱ አፉ በለን ወይም ያ ይቀርበለን ብለን ዱዓ ማረግም አለብን ማለት ነው ስለዚህ በስራችን ብቻም መተማመን የለብንም yes ሁሌ ዱዓ ስናረግ ዱዓ ብቻ ማለት የለበትም ከስራ ጋር የተያያዘ መሆን አለበት ግን በስራችን ደግሞ ጭራሽ ሙሉ በሙሉ ልንበቃቃ አንችልም ለምሳሌ ወደ መስጂድ ስንሄድ ሰደቃ ለማውጣት ይሁን ሰላ ስንሰግድ ይሁን የኛ ስራ በትንሽም የሆነ ሪያ ነገር ሊጨመርባት ይችላል ያቺ ሪያ ደግሞ ሽርክ ነች ሽርክ ላስፈር ነው ስለዚህ መጠንቀቅ አለብን ለማለት ነው። እንዳላረዝበው ብዙ ወንድሞቻችንም ረጅም እንትን ስላዘሰሉ ኡስታዝ والله جزاك الله خير الجزاء لحسن استماعتك لحسن درسك لحسن صبرك والله الله يجمر له ኡስታዝ ከሷ በጣም ብዙ እየተማርን ነው። በቃላቶቹ ብቻ ሳይሆን ራሱ በተግባሩም የሚያሳዩትን ያለ ሰብር የሚያሳዩትን ያለ ይሄ እንትን ኮሚትመንት በጣም ለኛ ትልቅ ትምህርት ነውና جزاك الله خير الجزاء صلى الله على سيدنا محمد وعلى اله وصحبه وسلم በመጨረሻ ምናልባት አንድ ደቂቃ ካለዎት ኤኒዌይ እንዳላረዝሞ ሌላ ጊዜ ልጠይቅ እችላለሁ። ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም وعليكم السلام ورحمة الله وبركاته. بارك الله فيكم بمولو كومنت يسطو الله جزاكم يبزلك ان شاء الله. بس ان ادرا يملو نغرا لين بحر الاسلام الله بحر الاسلام يسمعني نو ستاندان ستي بحر الاسلام اوكي ونموتش اني لك የኔ درس ከጨረስኩ በኋላ አንድ ስድስት ሰዎች ኮሜንት ሰጡ። ግን ከኔ درس በላይ يعني የኔን درس የሚያህል አንድ ሰዓት ከአንድ ሰዓት በላይ ነው ይወሰዱ። አብዛኛው ይደጋገም ነበር የውላችሁ ሰው ሰልችቶት 139 ቀረው አሁን እና አሁን እኔ በስሜና በሩሙ ስም ሆኜ አንድ ህግ ላስተላልፍ ነኝ። ባህር ለእስላም የሰማኸኝ ነው ወይም ደግሞ ሌሎቹ አድሚኖች ማንኛውም ኮሜንት ከሶስት ደቂቃ መብለጥ የለበትም። ሶስት ደቂቃ ከሰጠ ኮሜንት አንድ ሰው ቀይ ስጦትና አውርዱት። ቀይ የሚሰጣችሁ ሰዎች ከባህር ለእስላም እንዳትቆጡ ወንድሞች። እሺ ከባህር ለእስላም يعني እንደዚህ ያደረገን እንደዚህ ያደረገን ብላችሁን እንትንዳትሉ ይሄ አሚሩ ትእዛዝ ነው ለሩሙ ስንል ማለት ነው። እና 30 ቢመጡ ሁለት ቢመጡ ኮሜንት የሚሰጡ 3 ደቂቃ ይበቃል። ደሞ ኮሜንቱ በደርሱ የተጠቀሰ አይደለም የሚባለው። እኔስ ብዙ ጊዜ ስለ ኮሜንት ነግራችሁ ነበር። ኮሜንት ማለት አስተያየት ማለት ነው። ኮሜንት ማለት ተዕሊቅ ማለት ነው። ኮሜንት ማለት ጭማሪ ማለት ነው። ኮሜንት ማለት አመዛዝነህ መጨረሻ ያኒ ፍሬ ነገሩ ማውጣት ነው። ደርሱም እንትን አይደለም። ደርሱም መድገም ሐቂቀተን ሁሉም እዚህ ያለው አይወደውም። እኔ እውነቴ ነው። አሁን እጃቸው አንሱ ብሉ በሙሉ እጃቸው ያነሳሉ ኮሜንት ሰጥተው ማርዘም። ስለዚህ ባህር ኢስላም ለሌሎቹ እንትኑ አድሚኖቹም ነገራቸው 3 ሚኒትስ በቂ ነው። 3 ደቂቃ ምንድነው የምታረገው? ደርሱን በደንብ የምትከታተል ከነበረው ሳማራይዝ አርገህ ያንተ ሐሳብ ኮሜንት ማለት እኮ ያንተ ሐሳብ ነው። ኢዘን 3 ሚኒትስ ከነገ ጀምሮ ማለት ነው። ከዛ 1 ሰከንድ ካሳለፈ ቀይ ተሰጡትና ይውረድ። ከዛ ቀጥሎ ያለው እጁ ያነሳው ማይክ ይወስዳል። ምን ትላላችሁ ወንድሞች? እኔ እንደ ሐሳብ ነው ያቀረብኩት። እሺ ካላችሁ እንደ ትእዛዝ ይሆናልና ባህር ኢስላም ይሄ ነገር በትግባር ያውለዋል። ኦኬ። ምክንያቱም ሰለችን እንትኑ ሲረዝም በጣም አንዳንድ ጊዜ እኔ እንቅልፍ ይወስድብኛል። እንደዚህ እንቅልፍ ወስድና ጨርሶ ሌላ ሰው ሲመጣ እንዴ የት ሄደ ሰው አሁን ስናገር የነበረው ላለሁ። ምክንያቱም ሲደጋገም ጣዕሙ ይጠፋል። ኦኬ ናችሁ ሁላችሁ? 3 ደቂቃ ይበቃም ወንድሞች? ለ5 ሚኒት ስረዘመ 5 ሚኒት ስረዘመ 7 ሰዎች ከመጥቆ 35 ደቂቃ ማለት ነው። ኮሜንት ከ10 ደቂቃ ማለፍ የለበትም። በቂ ነው 3 ደቂቃ በቂ ነው ወንድሞች። ኢዘን ባህር ኢስላም ከነገ ጀምሮ 3 ደቂቃ ካለቀ ምንም እንትን አትበል። ብዙ አትፍራ ወይም ደግሞ ምን እንዲሉኝ ምናምን አትበል። ቀይ መስጠት ያው ብዙ ቦያ የቀይ ቦያ ብዙ አምጣ በርሚል የሚሆን ቦያ አምጣና ለሁሉም ቀይ ሰጠ ተወርዳቸዋለ። ማይክ ፍሪ ባህር ኢስላም።